الرحمن الرحيم. يا الله سبحانه وتعالى صحابتكم يعني بطروا نيتا يوم القفاتش ومهونن مرت عزبوتشنا النسو يتكتلوتن من دده روح بوتش مهوناتشون الله سبحانه وتعالى بقرآن لين دنقرنا يأمن النسو والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار خالدين فيها أبدا ذلك الفوز العظيم. الله سبحانه وتعالى بدي آيات لين دم نقرن يوم صحابوت مسحبوتنا الله يوددات شمونا النسونا يمكتلوت مهنا يتكتلوت من دزي مسحبوتنا الله يوددات شمونا يمكتلوت مالتنا من الانسارع النزا بسلم الناس كدنيا تكبار يالاتو كمهاجروت بمعنى كمكة ود مدينة يتسددون هون صوت نزيهم دجمو بمدينة عليه فونو اقرأت شون الذين بلوت لو يهدو تنصوت لمردات يتنساكسو يهونوتن هلا تصحابوا صلى يامو قتاشال من المهاجرين والانصار كمدينة صوت سنان دزيهم كمكة ود مدينة يتسددون صوت سال والذين اتبعهم بإحسان النسل من دزيهم بملكام يتكتلوا اتو رضي الله عنهم ورضوا عنه الله كنسو سراتشون باتك علي ودو الله تفلل النسوم كالله ينسعون من مريه اللو باتك لالله ودوال بزين نسرت وعد لهم جنات تجري من تحت الأنهار للنسو كسروتشا ونزوت يمفصوا باتم جنة التازقة تفلل للنسو ستوتيهن التوزن خالدين فيها أبدا بزا بجنة استزلال ما تشون يمين وريهن اللون عند سمون تتكمو كذب على وطو يمبالو تيهن كلهم مزاوث يمدك أمنا يمد السفيهون لأسهم ذلك الفوز العظيم يدد موت هلاك الدلن ويلل. وقال الرسول صلى الله عليه وسلم نبي صلى الله عليه وسلم من دزيب وكل أسهم لأنه إن الله تبارك وتعالى اختارني الله سبحانه وتعالى أن المرق ويلل أن كأمته السماء الكذب مع المرق ويلل واختارني أصحابا لمن من دزيب صحبات والدنيا المرق ويلل فجعل لي منهم وزراء كالنزيك صحابات مكاكل لني أردات دقافهم يونين أنصارتهم اندزين دقمو ينين بوتاتك كتو لسرو يميسرو يهون سووتهم أستنافتو لنيال وأصحارا كالنزام مهل لني بزم دنا يميك أربو أماتهم يونين يالوال فمن سبهم هل النزين صحابتهم ينكو أشاشاتهم يفدباتهم فعليه لعنة الله بس لي الله رقمان وردبت لال صحابتهم يمينقشش النسون يطلع الله يهون سو يسدغات سو يهون سو هلو فعليه لعنة الله والملائكة والناس أجمعين بس لي يا الله سبحانه وتعالى أرجمان يملائكة وترجمان النا يسوت هلو بتكل الله كافر مسلم سيل يسوزر هلو بتكل الله أرجمان بالنسو لي يهون لال لا يقبل لا يقبل منه يوم القيامة صرف ولا عدل جينة صحابات يمينقشش النا يمينسدغ يهون سو كسو من يمتاكل نجر انكوان تنش انسرايهن من يعلم نجر كسو الله سبحانه وتعالى يكي اماكن ايك ابرنون سنبزيه يمن يسردنا لصحابوتهم عندنا كبرات شو عندنا مدات شونا ينسهم فلق عندنا نكتلي مكرنا المالتنا. عبد الله بن عمر رضي الله عنهما من الالو من كان منكم مستنن فليستن بمن قد مات كان انت مهل ارأي عدر قال لهم من فوقال اكتل والو بهر يون يعني انك فكاتهم كل من هون اكتل اللو يمير سوكالة يكتل اللو بمن فنيستن بمن قد مات بالنزا بموت تسويت ارأي يادر قلال ارأي يادر ينقدي تلقوا من مراتهم يون ميقبوا علاماتهم يون ميقبوا هنا والد انه من اكتلوا من منه نزا مرت ينبي صلى الله عليه وسلم وداجي هونو ينبي صلى الله عليه وسلم تماريت كنبي صلى الله عليه وسلم تمرت بيت تمرك او يوتو مرت صحابات سنة والد نزين سوت سهرايا عندنا رجنا يمتفلقوا مكنياتهم النزين يتشو ودى جنتنا من قدون يمتفين ودى جنتنا يمتأروا المالك مقرقين النزا مشركوتن كافروتن يهودنا نصارا عرعي عادل قليم من نكتل كونا ينسون فاشن بيك أنو يتكتاتلن يمن نصارا كونا النزي أولئك أولئك يدعون إلى النار عند تبالو نزي سوتش هلهم ودى أساسنا يمتأروا هلهم ودى أساسنا ودى وركت ودى الرجاء سنة مكبر نميت أرون نقرقن نزي صحابات مرت إليه صلى الله عليه وسلم تكتبت ودى جنة نوت الرئيان يادر قلن نزي يا الله وديتان دناقين نزيهم كفتان الكنان نزيونت نقرتشن دناقين ينو مالك ስለዚህ ዛሬ ሁላችንም በጣም ከሁሉም በላይ አንገብጋቢና አሳሳቢ የሚሆንብን ነገር ምንድነው እሱ የነዚህ ሰሃባዎችን አርአያ መከተል ነው ማለት ስለዚህ ምን ያለ اولئك اصحاب محمد صلى الله عليه وسلم እነዚህ እኮ ማለት የነቢ صلى الله عليه وسلم ሰሃባዎች ናቸው كانوا خير هذه الامه ابرها قلوبا وعانقها علما كانوا خير هذه الامه እነዚህ ሰሃባዎች ብሎ ማለት ምን አይነት ሰዎች ናቸው የዚህ উম্মት ምርጥ ህዝቦች ማለት ናቸው የዚህ উম্মት ምርጥ ህዝቦች ማለት ልዩ ህዝቦች ማለት እነሱ ናቸውና እነሱን አርአያ ማድረግ አለባቸው ዛሬ የተለያዩ ሰዎች ራቁታቸውን በአደባባይ ስለወጡ በታሪክ ላይ ይመዘገብላቸዋል ዛሬ ስንት حرامን ነገር ስለሰሩ ሙንከርን ስለሰሩ ለሰው ልጅ በጣም አስቀያሚ የሆነ ነገር ስላሳዩ ታሪካቸው በመጽሐፍ ተመዝግቦ ይቀመጥላቸዋል ማለት ይህንን ሁሉ ግን ከሁሉም በላይ የሚያሳዝነው ወንድሞቻችንና እህቶቻችን እንደነዚህ አይነቶች ሰዎች አርአያ አድርገው ልክ እንደነሱ ለመሆን የሚጣጣሩ ሰዎች በጣም ያሳዝናሉ ማለት ለምን ከዚህ উম্মት ከዚህ ህዝብ ምርጥ ህዝብ ብሎ ማለት እነማን ናቸው كانوا خير هذه الامه ሰሃባዎች ማለት የዚህ উম্মት ምርጦች ናቸው አበራ ቁሉበን ልባቸው ለአላህ Subhanahu Wa Ta'ala ታዛዥ ሆነ ከማንም በላይ ወአነቅ ከዚህ አፈር በጣም ያነሰ ነበር አፈር እንደፈለጉ ያገኛሉ ሰው አፈር ካላገኘ ብሎ እንደማይጠነቀው ሁሉ እነሱም ዱንያ ልክ እንደ አፈር ነው የሚመለከቱት አፈር አድርገው ምንም የማይጠቅም ምንም የማያስጠንቅ አድርገው ነው የሚያስቡታል የዱንያን እነሱ የሚያዩት በምንድነው ልክ እንደ አፈር አድርገው كان احدهم يعيش 50 سنه كان نفسه محل عندهم 50 عمت بيوت ينورال لم يطوى لهم ثوب قط عند لبس انكون تاطفو شنطه وسط يتكمطلاتو አልነበሩ ማለት عند انكون لبس الناس يلاتو لبس ምንድነው በሰውነታቸው ላይ ያለው ብቻ ነው ማለት تاطفو ተተክሶ በሳጥኑ ውስጥ የተቀመጠ ልብስ በጭራሽ አልነበራቸው ማለት ልብስ የሚባል የታጠፈ ታጥቦ የታጠፈ ልብስ የላቸው አንድ ልብስ ያላቸው ያንን ነው የሚለብሱት ወላ ነሲበ ለሁ ቀድር ደረጃ የሚባል ነገር ለነሱ የተሰጣቸው ወይ ማረግ የሚባል ነገር ነሱ የሚፈልጉት ነገር አልነበረም ወላ ነሲበ ለሁ ቀድር ወይ ደግሞ ለነሱ ለመጠጫ የሚሆን ያማረ ኩባያ የመሰለ ነገር ተቀምጦላቸው አያውቅም ወላ جعل بينه وبين الارض شيئا ለነሱ በመድርና በነሱ መካከል ምንም የተነጠፈላቸው ነገር አልነበረም አፈር ላይ ነበር የሚተኙት ولا امر في بيته بصنعة طعام قط ببيته ይህንን ምግብ የዚህ አይነት ምግብ አዘጋጁ ብለው ያዘዙበት ወቅት አልነበረም ነገር ግን ስንመለከታቸው ምን አይነት ህዝቦች ናቸው በምግብ ደረጃ ይሄ ነው ልብሳቸው حتى عمر بن الخطاب ልብሱን እየሰፋ ነበር የሚለብሰው እንደነዚህ አይነት ሰሃቦች ነበሩ ነገር ግን ምን አይነት ናቸው ዓለምን ያንቀጠቀጡ ዓለምን ያሰሩና በተራቸው በቁጥጥራቸው ስር ያዋሉ ነበሩ ስለዚህ ምንድነው ምግብ ቤታቸው ውስጥ የተለያየ ምግብ አይነት እንዲዘጋጅላቸው ያዘዙበት ወቅት አልነበረም ባህሪያቸው ታዲያ ምንድነው እሱ فإذا كان الليل فقيام على أطرافهم ለሌሊት በሚመጣበት ጊዜ በእግሮቻቸው በጣቶቻቸው ይቆሙ ነበር አለ يفترشون وجوههم فيتوچاتون منقف አድርገው በግንባራቸው ተደፍተው تدري دموعهم على خدودهم አንባቸው በግንባራቸው አንባቸው በጉንጮቻቸው ላይ ይወርድባቸው ነበር ማለት አላህን ከመፍራት የተነዩናهم في رقابهم ጌታቸውን ይማጸናሉ አላህ Subhanahu Wa Ta'ala የትከሻቸውን ወይም እነሱን ከጀሃነም እንዲያርቃቸው ነፃ እንዲያወጣቸው وكانوا اذا عملوا حسنه عندن መልካም ስራ በሰሩ ጊዜ دعوا في شكرها አላህን ያመሰግናሉ ለዚህ ያበቃኝና ይሄን እንድሰራ ያደረከኝ አንተ ነህ ብለው አላህን ያመሰግናሉ وسألوا الله ان يقبلها እሱንም እንዲቀበላቸው አላህን ይማጸናሉ واذا عملوا سيئه መጥፎ ነገር በሰሩ ሰዓት ደግሞ احزنتهم በጣም ያሳዝናቸዋል በጣም ይጠነቃሉ وسألوا الله ان يغفرها الله ይሄንን ወንጀላቸውን ምህረት እንዲያደርግላቸው እያለቀሱ ይማጸኑታል فما زالوا على ذلك በዚህ አቋማቸው ከመሆን አልተወገዱም فوالله ما سلموا من الذنوب ይከመሆኑም ጽምር ከወንጀል አላመለጡም ولا نجوا الا بالمغفرة እነሱ በአላህ ምህረት እንጂ ምን አልሆኑም ከአላህ ቁጣት ነፃ አልወጡም ይላል وإنكم أصبحتم في أجل منقص إن أنت جميلا بتقام قدلو بهنا أجرد من سنين متنورد وعمل محفوظ بتقام تجددت إيت نجر نين متنورد والموت والله في رقابكم ሞት የሚባለው ነገር በአላህ ስም እምላለሁ ትከሻችሁ ላይ እየተከተላችሁ ነው። ወናሩ በይነ አይዲኩም እሳትም ከፊት ለፊታችሁ አለ። ፈተወከሉ ቀዳ አላህ ዐዘ ወጀል የአላህን ስብሓነ ወተዓላ ውሳኔ ተጠባበቁ ወይም ደግሞ አስቡት ይላል። ካሁኑ የምትሰሩትን ስራ ማጥናትና ማሰብ አለባችሁ። ይህ እንግዲህ ሰሓባዎችን በተመለከተ የተነገረ ነው፣ ማንነታቸውን ጥሩነታቸውን ማለት። ከዚህ በመቀጠል እንግዲህ ያው ሴቶች በእስልምና ውስጥ ምን አይነት አስተዋጽኦ ነበራቸው? ምን ሲሰሩ ነበረ ካሁን በፊት ሰሓባዎች? ይህንን ለማየት እንሞክራለን። ፊልሐቂቃ ሴቶችን ስንመለከት በእስልምና ህይወት ውስጥ እነዚህ አህዳ አልእስላም እንደሚናገሩት የእስላም ጠላቶች እንደሚያወሩት ሴት ልጅ ተበድላ ተጨቁና ሳይሆን ሙሉ መብቷን ስትጠቀምበት ነው የቆየችው ማለት። እመቱም ስትጋራው ቆይታለች። በሀሳብ በአቋም በእንቅስቃሴ በሁሉም አቋማቸው ከእመቱ ጋር ሲካፈሉ ቆይተዋል ማለት። እንግዲህ ነቢ ሰለላሁ ዐለይሂ ወሰለም እንደተናገሩት ያው እንደሚታወቀውም ሴት ልጅ የዚህ እመት ምንድነች? ግማሽ አካሉ ነች ማለት። የዚህ እመት ግማሽ አካሉ ነች። ታዲያ ዑለማዎች ደግሞ ምን ይላሉ? ይህንን በመገንዘብ ሴት ልጅ ግማሽ አካሉ ትሆናለች። በምን? በራሷ በምታደርገው አስተዋጽኦ ማለት። እንደገና ደግሞ አሉ ወንዱንም የምትወልደው ሴት ልጅ በመሆኗ የዚህ እመት ሙሉ አካል ነች ማለት ይቻላል ይላል። ስለዚህ የዚህን እመት ሀሳብን የእመቱን ጭንቀት የእመቱን ሀሳብ አብራ ተካፍላለች። በእመት ውስጥ ትልቅ እንቅስቃሴ ያደርጋለች። እንዲሁም ከነሱ መሀል ጂሃድ የወጡና የታገሉ በዲናቸው ብዙ ጂሃድ ያደረጉ ሴቶች እንዳሉ እናውቃለን። እንደዚሁም በዒባዳ ደረጃ በጣም ቁጥር ስፍር የሌለው የሆነ ስራ ሰርተው ያለፉ ሰዎች አሉ። በዒባዳ ደረጃ ሌሊት ሲቆሙ ቀን ሲቆሙ ያላቸውን ሀብት ሁሉ አውጥተው ሰደቃ የሚሰጡ ሴቶችን ከአሁን በፊት ተነግሮናል ታሪካቸው ማለት። ከእነሱም መሀል በፍቅህ ደረጃ ወንዱንም ሴቱንም ማስቀምጥ የሚያስተምሩ ነበሩ። እንደዚሁም ደግሞ ከእነሱ መሀል ለአላህ ፍጹም ታዛዥ የሆኑ ለአላህ ጥሩ ባሪያ የሆኑ ሰዎች ነበሩ። እነዚህ እንግዲህ ቀደም ሲል ያለፉት ሰሃቢያቶች ናቸው ማለት። እነዚህ ሰሃቢያቶች ስራቸውን አሳልፈዋል። ትልከ ኡመቱን ቀድ ኸለት ምን ቀድ ኸለት ለሃማ ከሰበት ይህ ኡመት እንግዲህ ምንድናቸው? እነዚህ ኡመቶች ከአሁን በፊት አልፈዋል ሁሉም። እነሱ ባለፉት ደግሞ ምን አድርገዋል? በሰሩት ስራ ከአላህ ያገኛሉ። እኛም ታዲያ እነዛ ምርጥ የሰሃቢያት ሴቶችን ለመምሰል ጥሩ አላህ ሱብሓነሁ ወተዓላ የወደዳቸው ሁሉ ሴቶችን ለመምሰል ከአሁኑ ትግል ማድረግ እንደሚጠበቅ ነው የሚያስረዳል። ስለዚህ አንድ በአንድ ወደ እነሱ ስንመጣ ደግሞ ከእነሱ መሀል በመጀመሪያ ደረጃ ኸዲጃ ቢንት ኹወይሊድን እንመልከት። ኸዲጃ ቢንት ኹወይሊድ የነቢ ሰለላሁ ዐለይሂ ወሰለም የመጀመሪያ ባለቤታቸው ነች። ነቢዩን ሰለላሁ ዐለይሂ ወሰለም በመጀመሪያ ከማንም ሴቶች በላይ ቀድማ ያገባቻቸው ከጃሂልያ ጀምሮ አብራ የነበረች ናት። በእምነት ደረጃ ስንመለከት መጀመሪያ ረሱል ዐለይሂ ሰላቱ ወሰላም ዋህይ በሚመጣላቸው ሰዓት የመጀመሪያው አማኝ እሷ ነበረች። ጥሩ የሆነች ለነቢ ሰለላሁ ዐለይሂ ወሰለም ጥሩ ሚስት የነበረች ማለት ነቢ ሰለላሁ ዐለይሂ ወሰለም ከዋህይ ወርዶላቸው ሲያበቃ ከዛ ተቸግረውና ሰርተው በሚመጡበት ሰዓት አብሽር ብላ የአጽናናቻቸው ነበረች። ስለዚህ ሂየ አወሉ መን አመና ብረሱሉላህ ሰለላሁ ዐለይሂ ወሰለም ከሰሃባዎች ሁሉ በመጀመሪያ ደረጃ ለነቢዩ ሰለላሁ ዐለይሂ ወሰለም እምነቷን ያረጋገጠች በኃይሏ በጉልበቷ በአመለካከቷ በሀሳቧና በሁሉም ከነቢ ሰለላሁ ዐለይሂ ወሰለም ጋር ስትካፈል የነበረች ናት ማለት። እንግዲህ ይቺ ታላቅ ሰሃቢ ኢማሙ ዘሀቢ ስለ እሷ ሲናገሩ ምን ይላሉ? ወህየ ሚመን ከሙለ ሚነ ኒሳ ከሴቶች ሙሉ ከሚባሉት እንግዲህ ያው ናቅሳቱ አቅል እንደሚባል ያው ሴቶች በተወሰነ ደረጃ ጉድለት እንዳለባቸው ሸሪዓችን ያስቀምጣል። ነገር ግን ወህየ ሚመን ከሙለ ሚነ ኒሳ ኸዲጃ ማለት ሙሉ ከሆኑ ሴቶች አንዷ ነበረች። ካነት አቂለተን ጀሊለተን በይና ይቺ ሴት ማለት አስተዋይ ነበረች። ሁሉም ነገር በእርጋታ ነው የምትመለከተው። ታላቅ ሴት ነች። በዲኗ ቆራጥ ነች ማለት መስኡለተን ከሪማ ከማንኛውም አላስፈላጊ ከሆኑ ነገሮች ሁሉ ጥብቅ ነች። ምን አህል ልጀና ያ ምን አህል ልጀና ወካነ ነቢዩ ሰለላሁ ዐለይሂ ወሰለም ይስኒ ዐለይሃ ወይፈድሉሃ ላ ሳኢሪ ኡመሃት ልሙእሚኒን ኸዲጃን ነቢዩ ሰለላሁ ዐለይሂ ወሰለም በጣም ያሞግሷት ነበረ፣ በጣም ያልቋት ነበረ። ከሌሎች ኡመሃት ልሙእሚኒን ሁሉ ያበልጧት ነበረ ማለት። አልይ ብን አቢ ጣሊብ ረዲየላሁ ዐንሁ ምን ይላል? ሰሚዕቱ ረሱሉላሂ ሰለላሁ ዐለይሂ ወሰለም የቁል ኸይሩ ኒሳኢሃ ኸዲጀቱ ቢንት ኹወይሊድ ወኸይሩ ኒሳኢሃ መርየም ቢንት ዒምራን البخاري ومسلم يذكرتنا علي بن أبي طالب من الآن نبي صلى الله عليه وسلم في لسماته من الآن كجنة سيتوتوت مرت سيت بنو مالت خديجة نتال عندهم كجنة سيتوت مرت مالت مريم بنت عمران نتلال قريه لمن دنوتو ياندو يسراتو بدينوس يسراتو أصواتو كلال سلال هنا نزينو جبريل عليه السلام أبي هريرة بذكرت حديث من الآن جبريل عليه السلام ودني صلى الله عليه وسلم متى فقال هذه خديجة يقول له خديجة يمتأت لنا أتتك معها إناء فيه إدام أو طعام أو شراب ودانت يمتأت له بك أي ذلك بك أوست مجبال له من يتتأت أنا قرال له فإذا هي أتتك قصة ودانت بمتأت كذي فقرأ عليها السلام من ربها ومني كننا كالله سبحانه وتعالى بس عليه سلام تاورد لن بمعنى السلام عليك بلنا الله سلام من دالات نقر لن فإذا هي يعني وبشرها ببيت في الجنة من قصب لا فخذ فيها ولا نصب بزي بسلامتك بسركات من سلامتك السمات والا لقنا بجنتك دستاتال جنة وسط دجمو قجو تسرطلاتال بزا وسط تأتأتا تعب دكا من نبال نقر ينلبت ملس كذي خديجة يقول لك الله سبحانه وتعالى سلامت كما تألات يدرسك تبت مكريات من النصب عائشة رضي الله عنها ما يعني خديجة رضي الله عنها كما دمر يعني صلى الله عليه وسلم يا وحي حين تنسطو كقلنا تصل نبرتنا صلى الله عليه وسلم غار حراء لي الله سبحانه وتعالى في الجزء بنبر بذكذي جبريل متو تعم بفيت هيتو بما يوقو تاينت ملكو بزوفون متو أتبين قطواتو لقنا وحي ستواتو في الملس بتقام يتتنقو يتنكتكتو وريت ممتو وده خديجة بيت ممتو خديجة بيت ممتو كما أكنان بون شفاف من كانوا على متأل رشالي من دميالوت يو عند يجوات هكار عند مهونا متأل من قالوا ايه خديجة مالي وقد خشيت على نفسي بني لي فرشالون بنفسي بتقام فرشالون بتقام هذا قنيا نقر نياجوت بتقام الناس فرع نقر نوال يتشي سيتادع بزي وقت لينو من يهونتو مرت يهونت وداج ጥሩ የሆነች የትግርግዜ ጓደኛ ባለቤታቸው መሆኗን ለማረጋገጥ قالت له كلا ابشر فوالله لا يخزيك الله من አለቻቸው ገና በሚመጡ ሰዓት ابشر አለች እኔ በጣም ፈርቻለሁ ተጨንቄያለሁ ሲሉ ابشر አትጨነቅ الله سبحانه وتعالى አንተ ነው ያዋርድህም ابدا በጭራሽ انك لتصل الرحم وتسبق الحديث وتحمل الكلب وتكسب المعدوم وتقري الضيف وتعين على نوائب على نوائب الحق አንተ ኩንዲታ ደርጋለ እንዴት አደርጋለ ይያለች ታጥረነቻት ምን ብላ አንተ ዝምድናን ተቀጥላለ ምትናገረው ሁሉ እውነት ነው ውሸት ተናግራ አታቀም እንደገና ደግሞ ትግረኛን ትረዳለ ያጣን ሰው ትሰጣለ እንደዚሁም እንግዳን ታስተናግዳለ ሐቅን ያያዘን ሰው ደግሞ ታቅ ከያዘን ሰው ጋርም አጋር ትሆናለህና አላህ Subhanahu Wa Ta'ala አንተን አያዋርድህም አላህ አንተን አያዋርድህም ብላ ታጥረነቻለች ማለት በዚህ እንግዲህ ባስከፊ በሆነ ወቅት ለራሱ ከጎናቸው በመቆም ተጣጥለናቸው ነበር وكان موقف زوجه خديجة رضي الله عنها منه من اشرف المواقف الصاكن صلى الله عليه وسلم جاري نبرات موقف من ነው በጣም ከባድ ሐላቂ ሆነ እንቅፍቃሴ ነበር መታረገው ከመጀመሪያው ወህ ያንስቶ እስከመጨረሻው ድረስ ህይወቱ አስከፍጻሚው ድረስ ምን ተታረግ ነበር ወህ ይወርድላቸው አፍሽር በርካጠን ክር ምንም አትፍራ ያለች ከጎናቸው ቆማ ነበር ማለት ጥንቀታቸው ከጎናቸው ቆማ ታፈግርላቸዋል የልቻቸው ጥሩ ስለምግባር ታነሳና አብሽራ አትፍራ አላህ ያዋርድህም ይያለች ትነግራቸዋለች ማለት فكان النبي صلى الله عليه وسلم لا يسمع شيئا يكرهه صلى الله عليه وسلم وحي يذو بميمتو ساعات فهلو سيستباب بلاتو فهلو سيمقششاتو خديجة جن كان لا سعان دي الناس كفا نقر الناس عزن نقر والطاياك عندهم من ثلاثة نبرة يهمات روما مريانو بل عندهم كزالف وطرفو كهم بفيت سلا مصحف يميوك يوين دجمو سلا كهم بفيت سلا وردو مصحف يميوك زمدو عنبرة الزاهدة هلو سلا ونيتا وستاس ردا يسو ودفيت نبي جندن يهم سيارقات قتلات يبلتا ذا انك فكاسيولي أجار هنا اللج وكانت تشاركه في الدعوة إلى الله لازم ودع الله بمية درقوت تقريه له كقناك تتسلف نبر بالقول والعمل بانك فك أثيام بانك قرام دعوة تدرق نبر بس يتجمالي يزوريش دعوة تدرق لك بالذي تسبوتش ودعوة تدرق لك وكان أول تلك الثمار كذيك وطيفة كمتها درقونك فك أثي وطيف يمجم ملو ما نرسو زيت يطفى ويطفى من النوم مولا مالك يسا بايا ينبرون زيدن اسلمنا ننديك أبلا درقالك كذا أما الكوترفو نبي صلى الله عليه وسلم يولدت اللاتون أعطون لجد فروي هنا إسلام ننديزو ينبي صلى الله عليه وسلم من مريا عندك كثلو تلك أسواق وأسواق يسا الله عليه وسلم دعوان بقلت انك تكاتي بمي هذا القبت كذي بجهر دعوة جهرية بمي هذا القبت كذي قريشة تشلو بدأك لالا من هذا القوال نبي صلى الله عليه وسلم سكورا رتوى تشو بقنزل بعبتوى باقواما كلهم كسر شقارك وما نبرا مالك اندزيهم كذين مال تترفو بتاعد قدو ببت كذي بمكالي من ننسون داي شاشات اتو من ننسون داي قزات اتو اندان ناقرات توابرون داي بلا تبلو يقار هاكو ام مجلت اسياوتو كقول ناتو كمهونان تود قدت مالك اندهم عبراتو كان صلى الله عليه وسلم قار ست داكم ينبرتنات مالك وكانت في آياتها معه أوفى وأبر زوجه كنستوش اللو دقمو لم يستوش تلكي هنا عرآية يمتهن حقواني توت أتنا روت الزاج لبالو عينة برشنات مالك ينبي صلى الله عليه وسلم تيوت هلو يمت تقرأي هونيت مالك نزيل نبي صلى الله عليه وسلم خديجة رضي الله عنها كمتشن درس كهيوتها يما كهيوتها يما تتأفى كان قدرتها يما تتأفى كعصباتها يما تلياتها هونيت مالك لمن روي هونيت مستفل هونيت مالك سنزيه سيكت بالت دارك هونيت بدكذي أنسطو بخديجات روي هونار آل يادر قندني قبات شاسر الدمن لستاتو ستون تزاج كمونات جيتا نسا كانت الرشا ودرس ايوتاتو سكتال في درس اي رسوات النبرة كلي استوصات نبرة بيوتاتو سلكي هنا اثر نوت الى اللفتو مالك نزيرو عائشة رضي الله عنها كانتات عن بكأن من تلالت ذكر رسول الله صلى الله عليه وسلم خديجة خديجة عن بكأن هتقبي عن السواتال فياو الدفات سمهم لنا فتناولتها اني انقوى الششكواتال فقلت عجوز كذا وكذا أروجيت نت سندز سندز يونت سندز يونت من ثار الجلالات قد أبدل الله خيرا من خيرا قد أبدلك الله خيرا منها الله كفى يتسالى روي هنا عندنا عينة المرت والله لمن أصلا يعني كل جديد أنا سات الله إياك ستورة من عند صلى الله عليه وسلم والله ما أبدلني الله خيرا منها كفى يتسالى مع أن ما لتكلم مع النبي صلى الله عليه وسلم لقد آمنت بي حين كفر الناس فهو تشلو كدون سيقول لهم سيستأنكم يستفادون بني أمنا كقولين الدرج وأشركتني في مالها حين حرمني الناس فهو تشلو أوقذوا سيارقون منا سيكنكلون يلا تنحبت له لن يستفاد هذا الجلد ورزقني الله ولدها الله دقمو كفاء لجوت تنسلتون يال وحرمني ولد غيرها كفاية يال تنسيت تشلو لتسيستين كفاية تفتين كذا عائشة رضي الله عنها مثلالك والله قلت والله لا أعاتبك فيها بعد اليوم كذلك جمرو فلسفة أن تفيت بوك أساملكو على نسامبنا تنجر لمن نبي صلى الله عليه وسلم كل كائن راتو يما تتفان الدرج بمن يوم قذي بزادة تجر قذي تروي هنا استواطو ستة درقنا كقلنا تسين الدرج ناتمن ذاري سوا قللوها تتجرها البلا كقلنا تسو ألراك أتسد سلزين نبي صلى الله عليه وسلم كل كائن راتو يما تتفى هنا اللي تسمالك سلزي كل كائن راتو يما يتفى مهن ما نتكلا النقر أدلم حتى قدن يتشان سيكر نبي صلى الله عليه وسلم يا كبر الله نبرة عند نجر بيت الصبح تسرع قطر من الدرج نبرة لا خديجة قد الدنيا شيء كفى فلنبر لمن بزع بتشنيا بنبر وبتوكلي يمزم مرات حاجة فلنبرتنا يزورك دعوة هذا الرجل فلنبرنا بدين عليه قرب فلنبرت ملك لرا لو ساعد كرلنا الجفا تعال بدون لما ساعد كرنا مكرال إن شاء الله يا طيب ومن أمهات المؤمنين عائشة رضي الله عنها كنزيس عندنا تلك تاريخ من نجر الله تو يري أمهات المؤمنين بدون تو يو كنزيس هناتهم بشان ولا ميتم من مكره كنزيس قلتني عائشة رضي الله عنها هي معلمة الرجال حتى يوندو ثمان ميتة شارلم وندو ثمان ماسكمت أي متحسمر نبرت من أثبتت للدنيا منذ 14 قرن عند شارات متو أمد بفيت ምንድን ነበረች? አን المرأة يمكن ان تكون اعلم من الرجال ሴቶች ከወንዶች የበለጠ እውቀት ሊኖራቸው እንደሚችል ሴቶች ከወንዶች የበለጠ ፍቅር ሊኖራቸው እንደሚችል ሴቶች ከወንዶች የበለጠ ዓሊም ሊሆኑ እንደሚችሉ ያሳወቀች ሴት ነበረች ማለት ይቺ ሴት እንግዲህ እውቀቷን ብልጠቷን የተለያዩ እንቅስቃሴዎቿንና ዒልሟን ከየት ያገኘችው? ከተለያዩ የአውሮፓ ወይም ደግሞ የፈረንጆች አርአያ ሳይሆን ወስዳ ሳይሆን ወይም እነሱን ትምህርት ተከታትላ ሳይሆን ከዚህ ከነብዩ ሰለላሁ ዐለይሂ ወሰለም መድረሳ ነው። ከመድረሰተ ልኢማን የነብዩ ሰለላሁ ዐለይሂ ወሰለም የኢማን መድረሳ ተምራ ነው ይሄንን ያገኘችው ማለት። ስለዚህ እውቀትን እንደዚህም ደግሞ ታላቅነትን አላህ ሱብሓነሁ ወተዓላ የሰጣት ታላቅ ሴት ነበረች ማለት። ስለዚህ ማጃለሀ يعني هي عائشة رضي الله عنها بزجب هذه الرجالات كحديث بمزجب كصحابة وشلت انتنيا درجان يالات كلت تنيا درجان يالات لمن بالنسو بيك اتوا كوندت شلو اندنت بلس يارجا جفت تبتنا مالك هلك كاجا اندنت برسن من النجر اللات مالك. نعم ترى نبي صلى الله عليه وسلم يعني اتوان تاجبات ويمنح حسد درجة الصدر የስድስት ዓመት ልጅ ነበረች። ጋብቻ የተፈጸመው ወይም አብሮ መኖር የተጀመረው ደግሞ በ9 ዓመቷ ነው። ታዲያ ለነብዩ ሰለላሁ ዐለይሂ ወሰለም كانت خير زوجة كريمة النفس كريمة اليد صبرت مع رسول الله صلى الله عليه وسلم على الفقر والجوع يكنتيت እንደዚሁ ጥሩ ሰው ነበረች። ለነብዩ ሰለላሁ ዐለይሂ ወሰለም ጥሩ ባለቤታቸው ነበረች። ጥሩ የሆነ ስነ ምግባር ነበራት። ለጋስ ነበረች። ከነብዩ ሰለላሁ ዐለይሂ ወሰለም ጋር በትግር በረሃብ አብራቸው ሰብር አድርጋለች ማለት። حتى عائشة رضي الله عنها عندما تنقروا كانت تمر عليها الأيام الطويلة ولتور صوصور يهل بيوتها التوس صوصور ولتور يالفل من النيون بسور بيوتها التوس أساس المدال لقر سيكتا التلمان أساس المدال لقر سيكتا التل يمجبينة النسرة سيبال فمر يبلو وهي يتتو مالتنا من النقر بقبل لما كتا الأساس سيلكوس مالت كارا ييش يهيوتوا أبني صلى الله عليه وسلم زمن يالات የንቅስቃሴ ህይወት ነው። በዚህ ህይወት ውስጥ እንግዲህ በሷ ሰበብ የተለያየ ወረድ የቁርአን አያቶች አሉ። አያተ ልኢፍክን ስንመለከትም ያኔ በሷ ላይ የተወሩ የተለያዩ ማስወሪያዎች የቅጥፈት ወሬዎች ነበሩ። ያንን ሁሉ አላህ ሱብሓነሁ ወተዓላ በሷ ሰበብ ምን እንዳደረገው ያኔ ለዘላለም የሚነገር ህክም እንዳወረደ በሷ ምክንያት ማለት ነው። እንደዚህም ደግሞ ስለ አያተ ተይሙም ብንመለከት በሷ ሰበብ የወረዱ ናቸው እነዚህ ሁሉ ማለት ነው። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ በህይወቷ ትልቅ ትግል ስታደርግ ከመጋረጃ በስተጀርባ ሆና ወንዶችን አስቀምጣ ስታስተምር የነበረች ናት ማለት አይሻ ረዲየላሁ ዐንሃ ሴቶችን አይደለም ወንዶችን ስትባ የነብዩ ሰለላሁ ዐለይሂ ወሰለምን ሐዲስ ታስተምራቸው ነበር። ከዚህም በተጨማሪ ወለማ አቅበለት ዱንያ አለል ሙስሊሚን ያ እንግዲህ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ከዛም በኋላ በትግል ያሳለፉበት ዘመን ሲሆን ለሙስሊሞች ዱንያ በመጣላቸው ጊዜ አላህ ሀብትን በሰጣቸው ጊዜ አይሻ ረዲየላሁ ዐንሃ በአንድ ወቅት 100,000 ዲርሃም ስጦታ መጣላት። ቢማና ከገኒማ ማለት ከሙስሊሞች ሀብት ለእሷ ስጦታ ምን መጣ? 100,000 ዲርሃም ማለት። ያንን 100,000 ዲርሃም እንደተቀበለች ጾመኛ ነበረች። ፈፈረቀትሃ ኩልሃ ያንን 100,000 ዲርሃም በአጠቃላይ ለሰዎች ለምስኪኖች ታከፋፍላ ጨረሰችው። ወለይሰ ፊ ቤቲሃ ሸይ ቤቷ ውስጥ ግን የሚላት የሚቀመስ የለም። ቤቷ ውስጥ የሚላት የሚቀመስ የለም። 100,000 ዲርሃም መጥቶላት ያንን 100,000 ዲርሃም ወዲያው አከፋፍላ ጨረሰችው። በኋላ የፍጡር ሰዓት ሲደርስ فقالت لها مولاتها يسا اجلجاوا من الاتات ام استطعت ان تشتري بدرهم لحما انه باند درهم 100,000 درهم لو تملكته 100,000 درهم او تطا صدقه ستت باند درهم جنس سغا مجزات يتشال نبر لمن انه باند درهم سغا الجزاشلنم لفطور يهون زند لحما تفطرين عليه بس لي فطور يمتادرجبت يمتافطربت لمن عند يعني عند درهم سغا لمن الجزاشن نبر عليه. قالت عائشة رضي الله عنها لو كنت ذكرتيني لفعلت باستوشن نوركو عند درهم سجا جزا نبرالي بتاستوشن نور سبحان الله يمن قلو متو شي درهم ستتكفافل راس ورسالك لمسكينيك يزوري ستتكفافل وين لبيت عام تتا ستتأتشو متو شي درهم في معنى بك عام بزو شي برمالك بزو شي برين يكو ترهبتنا يمن قلو ستتكفافل قل لراس ومنم تزلالك سبحان الله. ስለዚህ ይሄ ምንድነው የሚያስገነዝበን? ምን ያህል ራሷን ለሰደቃ ለመስጠት ማለት ነገ አላህ ፍጥቅ እንደተባለው በአላህ በቁርአን እንዳለን ምንድነው እሱ ያኒ ويطعمون الطعام على حبه مسكينا ويتيما واسيرا انما نطعمكم لوجه الله لا نريد منكم جزاء ولا شكرا انا نخاف من ربنا يوما عبوسا قمطريرا بقام ادقنا هنا اتفرق ان لمفرط من يعني كمفرط يتنسى ان لمتبق من ዛሬ ግን አንድ አይነት ምግብ ከተዘጋጀ ሌላ አይነት ምግብ ይፈልጋል ሶስት አራት አይነት ምግብ በአንድ ጊዜ ካልተደረደረ ወይንም ደግሞ እያንዳንዱ ምግብ እያንዳንዱ ቀን የተለያየ አይነት ምግብ ካልተበላ አቤት ውስጥ የተለያየ አይነት ልብሶች ካልገቡ ምንጣፉ የተለየ ካልሆነ መቀመጫ የተለየ ካልሆነ ተሰቅቁት ብቻ ነው ማለት ዛሬ የምናየው ይሄንን ነው ማለት የዛሬ በዛሬ ወቅት የምናየው አይደለም ሴቶቹ ወንዶችም ጥምር ሁሉም ምን ሆኗል ያኒ በጣም لدنيا يمينورو أخيراً يرسل سويت موناتشون من الملكته من سبحان الله أستين من ملكة عائشة لقيتين دزي لقزاء مجارجة لقزاء منتقف لقزاء تأمى لقزاء لغافي لبس لقزاء إيه اللو تزالالات هذا اللي متأمنا لبس يبيتك أي كرنا فطورة يميهون مقب انكون مزق عجز وين مدقمو لفطورة يميهون مقب يمي كذبت انكون ما تكرت الكلب أنا فرصت لك لمن نقى أخيراً له أخيراً سلم متفرى ملك أخيراً سلم متفرى الناس كالله سبحانه وتعالى أدرس اللقاء ملك كرياء الناس من دنيا لنو الناس من يسران لنو هي من هلتنا من الناس طولو لنك نزدو لنك جبانا قربين وريهين ومال أراسات من يسران لنو ዛሬ ምን እየተሰራ ነው ያለው አይደለም አንድ ብር ካገ 10 ሳንቲም ለመስጠት ወይ አንድ ብር ካገ 10 ሳንቲም ለመስጠት ሞት ነው ማለት ነገር ግን ምንድነው የሚሆነው እነዛ አይሻ ረዲየላሁ አንሃ ይሁን እንደተመለከተ ነው ማለት ዑርወት ኢብኑ ዙበይር ያይሻ ረዲየላሁ አንሃ የህቷ ልጅ ማለት ያስማ ቢንት አቢ በክር ልጅ እንግዲህ ከሷ ብዙ ሐዲሶችን ዘግቧል ከሷ የማይለይ የህቷ ልጅ ነበር ምን ይላል ታዲያ አንድ ቀን ይላል አንሃ ተፈደቀት በ70 አልፍ ድርሃም ሰባሺ ድርሃም አንድ ቀን ሰደቃ ፈጠቻል አንድ ቀን ሰደቃ ፈጣ ፈጣበቃ وانها لا ترقع جانب درعها رضي الله عنها يعني ሰባሺ ድርሃም አንድ ቀን ውስጥ ሰደቃ ፈጣ ፈጣበቃ ከዛ ዞር ብላ ልብሷን ማለት ልብሷ ጎኑ ላይ ተቀደደባት በመርፌ ቁጭ ብላ ተሳፋለች አጂብ ግዴ ከሰባሺ ድርሃም ቢያንስ አስር ድርሃም ካወጣች ጥሩ ልብስ ብዙ ልብስ መግዛት የምትችልበት ሁኔታ ነው ያለው ነገር ግን ዑርወት ኢብኑ ዙበይር ምን ይላል ሰባሺ ድርሃም በአንድ ቀን ሰደቃ ፈጣ ፈጣበቃ ልብሷን በመርፌ ቁጭ ብላ ተሳፋለች ስለዚህ እንደው ምጽይት ነበርት ማለት ፈለም የዝዕጅ አልፈቅር ድህነት ፈና አላስጠነቃትም ወለም ይፍጥርها الغنى من ሀብትም ደግሞ ፈን የሚያምቦጣራትና የሚያዝናናትም አልነበረችም ማለት ከዚህ እንግዲህ ሴቶቻችን ትልቅ ትምህርት ሊወስዱ ይገባቸዋል ማለት እያንዳንዷ ህይወታቸው በምን መሆን አለበት አላህን በመፍራትና በሰደቃ የተሞላ ሊሆን እንደሚገባው ነው የሚያስረዳው ሀብት በሌለ ቁጥር መበሳጠት መናደድ መጠነቅ የለም እንደዚሁም ሀብት ሲመጣ ቴሌቪዥኑን ዴኮን እንደዚሁም ዲሽ የመሳሰለውን እያመጣች ቤቷ ተክላ ኡመቱን ቤተሰቧንና ራሷን አትፈትንም ማለት ሀብት ሲመጣ ያንን ሀብት ቶሎ ብላ ለነገ ለአኺራ ታሰናዳለች ማለት ሀብት በሌለት ሰዓት ሰብራ አድርጋ ትቀመጣለች ፋነት ኢዘተ نفسها የራሷን የክብሯን ያኒ የክብሯን የበላይነት ትጠብቃለች ፋነት عليها الدنيا الدنيا ሁሉ ለሷ ምን ይሆናል ወራዳ ይሆናል فما عادت تبالي اقبالها ولا ادبارها الدنيا መጣችም ሄደችም ለሷ ምንም አልነበረም ከዚህም በተጨማሪ ከነብይ ሰለላሁ ዐለይሂ ወሰለም ጋር ያላት ሲወት وكانت خير زوجه اهتمت بالتلقي عن رسول الله صلى الله عليه وسلم النبي صلى الله عليه وسلم ጥሩ ምንድነበረች ወሚስ ነበረች ጥሩ ወዳጃቸው ነበረች ጥሩ ባለቤታቸው ነበረች hatta ከለታት አንድ ቀን ምን ይነገራል ነብዩ صلى الله عليه وسلم እና እሷ ቤት ውስጥ ቁጭ ብለዋል ከዛ እሷ ተፈትላለች ነብይ صلى الله عليه وسلم ጫማቸውን እየሰፉ سبحان الله ነብይ صلى الله عليه وسلم ምን ይሆናሉ ጫማቸውን ይሰፋሉ የዓለም መሪ አላህ Subhanahu Wa Ta'ala ለትልቅ ዓላማ ይመረጣቸው ሰው ማለት ነው ሰጥጣማቸው ሲፈሉ ሰውቱ ተፈትላለች በኋላ ሰጥጣማቸው ሲታገሉ ፊታቸው ላብያ መጣ ሲሄድ በጣም አየቻቸውና እንደማፈር ነገር ስትል ምን ሆነሽ ነው አላት ነብይ ሰለላሁ ዐለይሂ ወሰለም ከዛ አንድ ገጣሚ ስለ አንድ ሰውዬ ውበት ቆንጆና ያወራ ሰውዬ ነበረ ይሄ ሰውዬ እኮ አንተን ከመግጠሙ ቢሆን ግጥም ከመግጠሙ በፊት አንተን ቢያይህ ኖሮ ግጥሙን ላንተ ነበር የሚያደርገው ያንተን ውበት ነበር የሚያደንቀው ብላ ትላቻለች ለነብይ ሰለላሁ ዐለይሂ ወሰለም ከዛ ነብይ ሰለላሁ ዐለይሂ ወሰለም ወዲያው በደስታ በቃ ፊታቸው ሁሉ በደስታ ተሞልቶ ሲያበቃ የሚሰሩትን ጫማ አስቀመጡና ከዛ ተቀበለኒ بين عيني ይተላለፈ በአይቦለት አይነት መካከል መጥና ሳሙኝና ከዛ በኋላ ማሶሪርቲ ምንኒ ከማሶሪርቱ ምንኪ አው ማሶሪርቲ ምንኒ ማሶሪርቱ ምንኪ ኢላተ ለክ ሰለላሁ ዐለይሂ ወሰለም እኔ ባንቺ እንደተሰደደ እንደተደሰትኩት አንቺ የኔን ልብ እንዳስደሰትሽ ሁሉ እኔ ግን ኳንቺን አላስደሰትኩሽ ማከተን አልተወጣሁም ብለው መናገራቸው ይነገራል ማለት ነው። ታዲያ ለነብዩ ሰለላሁ ዐለይሂ ወሰለም ጥሩ ወዳጃቸው ጥሩ ባለቤታቸው ነበረች ማለት ነው። የምትን ከባከባቸው ከዛም በተጠማሪ ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም ተለቅ የምታደርግ ነበረች። فبلغت من العلم والبلاغه ما جعلها تكون معلمه الرجال ومرجعا لهم في الحديث والسنه والفقه ታዲያ ከዚህ በመነሳት ደረጃዋ ከፍ ብሎ ከበውቀቷ መሰረት ምን ሆነች ወንዶችንም ሴቶችንም የምታስተምር ታላቅ ዓሊም ሐዲስን በዘገባ ደረጃ ከሁሉም በላይ ተፎካካሪ በሱና ደረጃ እሷ እንደዚሁም በፊቅህ ደረጃ ማለት ነው። ኢማሙ ዙህሪ ስለ አይሻ رضی الله عنها ሲናገሩ ምን ያሉ لو جمع علم عائشه الى علم جميع النساء የአይሻ እውቀት ወደ ሴቶች ጠቅላላ ሴቶች የተባሉ ሴቶች እውቀት ጋር አንድ ላይ ቢነጻጸር لكان علم عائشه افضل የአይሻ እውቀት ከሁሉም በላይ ይበልጥ ነበር ይላል። نعم فرا عائشه رضي الله عنها ይህን ነበር ህይወቷን ታሳለፈበት የነበረው ማለት ነው። ታዲያ ከዚህ በመነሳት ዑርወት ኢብኑ ዙበይር ምን ይላል ስለ አይሻ ሲናገር لقد صحبت عائشة فما احد قط كان اعلم بايه انزلت عائشة رضي الله عنها بزوا بالرياض نور يالله ينلال كسه يبلطه جن بقو بوردو قرانوت اوقت يسفى اوقت يالله علاوكن ولا بفريضه እንደዚሁም የውርስ እውቀትንም ከፍ ያደለጠ የሚያውቅ አላውቅም ይላል። ወላ በሱነት ወላ በሽዕር የነብዩ ሰለላሁ ዐለይሂ ወሰለም ሱና በመከተል የነብዩ ሰለላሁ ዐለይሂ ወሰለም ሱና ጥምር እንደዚሁም የተለያየ እስላማዊ የሆኑ ግጥሞችን በማፈት ወላ አርዋ ለሁ ወላ በየውም ምን አያም አልዓረብ ወላ በነሰብ ወላ በከዛ ስለዘርም ስለማንኛውም ሁኔታ ከሷ በላይ የሚያቀል ነበር። ወላ በቀዳ በፍርድም ደረጃ እሷን የሚበልጣት አልነበረም። ወላ ጥብ በመድኃኒትም ደረጃ እሷን የሚደርስባት አልነበረም። ምን አቁልቱ ለሃ ያ ኻላ አክስቴ ያልኳት ይላል አጥብ ምን አይነ ዓለምቲሂ ብዙ ነገሮችን አውቀሻል ይሄኛው እንኳን ከነብዩ ሰለላሁ ዐለይሂ ወሰለም የወሰድሽው ሊሆን ይችላል ስለ ህክምና እንዴት ነው ያወቅሽው ሲላት ፈቃለት ኩንቱ አምረዱ ፈዩንዓቱ ለሁ واسمع فقالت كنت امرض فينعس له واسمع الناس ينعس بعضهم لبعض فاحفظه سويت اني تتمم مداني سينغرون عنده في تتمم لليلو مداني سينغر كذاني وصلت بهكمنا درجه راسه اوقته يسفى نبرات مالك كاري عائشه رضي الله عنها بذي درجه تعلق كبر ينبراتنا بذو بالاسلام تلك استواطون يدرجت نبرت مالك ليلو كصحابيات سيفت ام عماره የምትጠቀስ ነች ማለት ነው። እማ አማራ ነሲባ ቢንት ከዓብ ትባላለች። እማ አማራ رضی الله عنها ታላቅ ሴት ነች። ጥሩ ስነ ምግባር ያላት ነች። ከዚህም በተጨማሪ ሙጃሂዳ ነች ማለት ነው። ጂሃድ ላይ ጀግና ነች፣ ደፋር ነች። ምንም የምትፈራው ነገር የለም። ሞት የሚባል ነገር በአላህ መንገድ ላይ አትፈራም ነበር። ነሲባ رضی الله عنها የዑድ ዘመቻ ነች። ከነብዩ ሰለላሁ ዐለይሂ ወሰለም ጋር ስትወጣ ከባሏ ጋር እንደዚህ ሁለት ልጆቿን ይዛ ወደ ዑድ ዘመቻ ትወጣለች። ከዛ በኋላ ለምን እንደወጣቸው እነዛ በጂሃድ ላይ የሚታገሉት ሰዎች ምን እንዲሆኑ ሲቆስሉ ልታከማቸው ማለት فكانت في اول النهار تسقي الجرحى ቁስለኞችን ታጠጣለች እንደዚህም ታከማቸው ነበር። በጧቱ ክፍለ ጊዜ ማለት ጧት ላይ ጦርነቱ ሲጀመር ولما انهزم المسلمون ቪዲያው እንደሚታወቀው ሙስሊሞች በውህድ ጦርነት ላይ ምንድነው የሆኑት ትንሽ ከታገሉ በኋላ ያው ወደ ሽንፈቱ አቅራቢያ ሲሄዱ ምን ሆነ ተፋ ወደ ነብዩ ሰለላሁ ዐለይሂ ወሰለም ተጠጋችና ሰይፍ ይዛ ወደ እሳቸው ተጠጋች። ህክምናውን ትታ ሰይፉን ይዛ ሁሉም ወደ ኋላ እየሸሸበ የሚሄድበት ሰዓት እሷ ደግሞ ሰይፋን አንስታ ወደፊት ቀጠለች። ወአኸዘት ተርሚ ቢልቀውስ ቀስትዬ መወርወር ጀመረች ወደ ጠላት ማለት ወደ ወተቃቲሉ አሸደል ቅታል። ከዛ በኋላ በጣም በድፍረት ጠንከራ የሆነን ግድያ መጋደል ጀመረች። وهي حاجزه ثوبها على وسطها وجوالي لسان درن بارغا اسرا ملك حتى جرحت ثلاثه 13 جرحا كذي بذي طورنت لي 13 بوتا اسكتقوسل درس 13 بوتا اسكتقوسل درس نبي صلى الله عليه وسلم قوم نقوما سوت يشش እሷ ተተኩስ ነበረ ማለት አብለغها جرحا في عاتقها اصابها به ابن قميئه قميئه ابن قميئه ይባለው ሰውዬ አንድ ትከሻ አካባቢ የመታት ብቻ ምን ሆነል በጣም የጎዳት ሲሆን 12 ቦታ نعم 13 ቦታ 13 جرحا 13 ቦታ ቆስላ ተመለሰች ማለት ያቁስል ሳይድን እንደገና ሌላ ጦርነት በሚካሄድበት ሰዓት ያንን ቁስሏን አፍራ ተጠበቀ እንደገና ወደ ሌላ ጦርነት አማራ ራሷ ስለዚህ ጦርነት ስትናገር ምን ትላለች የሁድን ጦርነት ፈቃለት رأيتني وانكشف الناس ሰዎች እየተዋጉ ያለ ምን ሲሆኑ አያቸው ወደ ኋላ ሲያፈገፍጉ አያቸው አረሱል الله صلى الله عليه وسلم الا في نفر ما يتنمون 10 10 የማይሞሉ ሰዎች ሲቀሩ ሁሉም ምን ሆነዋል ከነብዩ صلى الله عليه وسلم ተበታትነ ያፈገፍጉ ይላል وانا وابنها وزوجي بين يدي ተመልከቱ እሷ ባለቤቷና እንደዚሁም ልጇም ሁለት ልጆቿ ማለት እሷ ባለቤቷ ሁለት ልጆቿ እነዚህ ሁሉ የማናቸው የማዓማራው ጥይት ናቸው እነሱን እሷ አደፋፍራ ጀግና አድርጋ ወደ ጦር ሜዳ አስተናጋቻቸው ማለት ይህ እንግዲህ ታላቅ የሆነ ዛሬ ጥሩ እናቶች ጥሩ ሴቶች መሆን የሚገባቸው ምንድነው ልጆቻቸውን በዲን ላይ ደፋር እንዲሆኑ በዲን ላይ ጠንካራ እንዲሆኑ ለዲናቸው የሚለፉ ለሱና የሚሞቱ ለተውሂድ የሚሰቃዩ የሆኑ ልጆችን ማፍራት እንደሚገባ ከዚህ ምን እንረዳ ማለት እና አማራ ልጆቿን እንዴት አርጋ እንዳስተናደደ ልጆቿን በጥሩ ሁኔታ ዳሏንም ጥምር ማለት ነው ደፋር እንዲሆን ወንዶች ሲሰሹ የሷባል ግን ከሷ ጋር አብሮ ለተላሊ ሰለም ፍለፊት ማለት ወዘውጂ ግን ነዙዱ አንሁ ከነብዩ ሰለላሁ ዐለይሂ ወሰለም እየተከላከለን ወናስ የምሩነ ሙንሐዚሚን ሰዎች ሁሉ እየሸሹ ወደ ኋላ ያፈገፍጋሉ ወራአኒ ሰለላሁ ዐለይሂ ወሰለም ወላ ተስማይ ነብዩ ሰለላሁ ዐለይሂ ወሰለም እኔን አዩን ከመሃል መጋሻ የሚባል ነገር በእጅ የለም አንድ ሰውዬ ግን ወራአ ረጁለን ወልየን ጋሻ ይዞ ወደ ኋላ ያፈገፍጋል ይሮጣል ጥሎ ማለት ከዛ ነብዩ ሰለላሁ ዐለይሂ ወሰለም ማለት አልቂቱር ሰከይላ ማን ይቃትል ጋሻን ለሚገደል ሰው ጣልለታሉ ሲጥላት እኔ አነሳሁኛል ጋሻውን አነሳሁኝና በጋሻ እየተከላከልኩኝ መዋጋት ጀመርኩኝ የዛለት ፈረሰኞቹ ባይኖሩ ኖሮ እኛ ብቻ እንበቃቸው ነበር እንዛን ሁሉ ስላለን ፈረሰኞቹ በሌላ አቋራጭ መጥተው ባይመጡብን ኖሮ እኛ ብቻ ተነን እንበቃቸው ነበር ሌላው የፈለገ ቢሸሽ እንኳን ምን ትላለች ወእንማ فعل بنا لا فاعل اصحاب الخير ፈረሰኞቹ ናቸው እንጂ አትገሩን لو كانوا رجالا مثلنا በገረኛ ቢሆኑ እንደኛ አሰብናهم ان شاء الله فالله فقد እና ረደብዳቸው ነበር ስላለን ታዲያ አንድ ሰውዬ ፈረስ ተሳፍሮ ወደዛ በሚመጣበት ሰዓት ምን አረኩ ትላለች ጎንበስ አልኩኝና የፈረሱ ነገር ወዲያው በሰይፍ መታውታል ከዛ ሰውዬ ወደ ኋላ ያኔ ተደፍቶ ሲተኛ ወሰላሊ ሰለም ዘሎ እንዳይዛት ፈርተው ልጇን ምን አሉ ይብኑ ማማራ ኡመኩምክ ይያሉ ሲልት ወዲያው ለሁለት ተባበሩና ሰውዬው ልጇን ገደሉት ማለት ታዲያ ሲት ምንድን ነበረች የዛለች ልጅ ራሱ ከዛ ጎን ለጎን ደግሞ ምታረጋለች እየተዋጋችም እየተታገለችም ቁስለኛ ስታገኝ ታከማለች እዛ ማለት በዛው በጥን ቁስ ማለት በጦር ሜዳ ልጇ ምን ይላል እኔ የዛለት ቁስል ነካኛ በጦር ተመታውኝና ቁስዬ እየደማው ምንም ትዛላለኝም ማለት ስዋጋ ነብዩ ሰለላሁ ዐለይሂ ወሰለም ቁስልህን አሰራው ብለው ሲነግሩ ወዲያው ሰማችና ጦሩን መወርወር አቆማ ጥርቅ ከጎኗ ከኪሷ ውስጥ አወጣችና ምንም ቁስል አፍራ ስታበቃ اذهب يا ابن فضارب الكون ልጅ ወይ ሂድ ተነስ ሂድ እና ተነስና እነዚህ ሰዎች ተጋደላቸው እያለች ተነሳስተኝ ነበር ይላል ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ከሞቱም በኋላ ልክ እንደዚህ በአቡበክር ዘመን ሁሩብ ሪዳለን የዚህን አይነት ትግል አድርጋ ነበር አቡበክር ስዲቅን አስፈቅዳ እንድትወጣ ጠይቃ ስታበቃ አቡበክር ስዲቅ ፈቅዶላት እሷና ሁለት ልጆቿ ማለት በዚህ በሁሩብ ሪዳለን ከሁለት ልጆቿ ጋር አስነስታቸዋል ሁለት ልጆቿ ምዝነት እንዳለባቸው ገፋፍታ አስነስታ ይዛቸው ትሄዳለች ከዛ በኋላ በዚህ ሁኔታ ላይ እንዳሉ የኡማ አማራ ልጅ ከሙሴሊመ ከዛብ ጋር በሚደረገው ጦርነት ይማረካል ሙሴሊመ ከዛብ ምን ያረጋል ያስተቀያል በሰይፍ ይወጋ በጦር ይወጋ ያስተቀያል ነገር ግን የማለት ነው ይሄ የኡማ አማራ ልጅ ነው ከልጅነቱ ጀምሮ የጀግንነትን ወተት የጠጣ ከዛም በኋላ በጀግንነት ቤት ውስጥ ያደገ ልጅ ነው ማለት ደፋር ስለነበረ ለዚህ ሁሉ ምንም ግምት አልተሰጠው ሰውነቱን እጁን አፍንጫውን እንደዚህ ያለ የቆራረጠ መጨረሻ ላይ ገደለው በኋላ ማማራ በሌላው ማዕረከት የማማ በሚባለው ላይ ይህንን ሰውዬ ለመበቀል ቆርጣ ተነስታ ነበር ከዛ በኋላ ያው ስትታገል ባጋጣሚ ልጇና ያ ወህሺ የተባለው ሐምዛን የገደለው ሰውዬ ገደሉት ወዲያው ይህንን በምትሰማ ሰዓት ምን ሆነች ለአላህ ሱብሃነሁ ወተዓላ ሽክር السجود وردت ملك ينن بمتحوق قذي لمعركة اليمامة لإندزه أسرولت قسل أسرولت بوتا قسلا ودبيتا تملست ملك أسرولت بوتا قسلا ولت لجوتشان عدتا ملك ولت لجوتشا بجهر ليموتو أسرولت بوتا قسلا ودبيتا تملست يكتسي تنجري حلق بدلني ياد الرجل شواتواتو جقنا كمهنا متمر جقنا لجوت سنيا فرات ملك دان سنيا لجسايهون لذي فاشن تكتاتا لجسايهون بحرام لي دفاري هنا سايهون لا جين يميكون لتوحيد يميموت لسنة يميتهجلي هنا أراسوا الذين أصلفوا يميسك لجوت نبدروات النزان يا رب تتشون الذين لا الله سبحانه وتعالى يستنى تتشون لجوتشان أصطوات وعدرقا تملسك مالك بزيهم دجمو ملود استنى هنا من بهيوطا ابن أبو بكر زمن نخالد هلو ينكبات كبات عندنا الدرب فريا عندي تشين السيف زاري من يستلقوا زاري نزي تشين السيف لو يستلقوا شايت نفسا الدبابة يمتوت أرلتن بزيهم دجمو الذين قد دين الله وريب تشينه سارلتن يستلقوا من النسو كما زم مريو كذيب سبوتا بيت سبوتا بطرع قيدا متن كبات كذيوني كذا ما الفترفو بزيوات شيوطا مس نبالات أروه ناسد بالوان باقي داني دجنا يمتاردو دفار يمتاردو ودوهالا يما يتقفل لجوتشان من دزيو باقي داني ماسي هونو سنان يمتكتلو جداع كبيتوس محرم كفر نجي ما مساسلو نجروش كبيتوس يمتقفو جدنا يهونو لجوتشان مفرات يهينا ونجري سلقو إسلام يمتلقو مالك إسلام يمتلقو انجينا سنو نعم دلوا أم شريك نتمنك الذي كتاك صحابيات أم شريك من متتك أثنت ملك غضية بنت جابر بن حكيم تبالالج عبد الله بن عباس فلسفات الناجر من الال عبد الله بن عباس فلسفات الناجر من الال وقع في قلبي أم شريك الإسلام أم شريك بلدوا أسلمنا المكبر نجد الله عليه وسلم أسلمنا بمكار دعوات يا رجو أسلمنا لبوس قبا فأسلمت كذابها لا ودى أسلمنا قبات وهي بمكة يتونا مكة وسطهنا ملك وكان تحت أبي الأسكر الدوسي أبي الأسكر الدوسي بمبالو كالسجار يسو نكتهنا وين بسفر هنا ملك بمعنى يسو بالبيت هنا اسلمنا انتك أبلا لك كذلك فعلا وما إن تمكن الإيمان في قلبها بل بوست إيمان بتمتات تجزي اسلمنا بدن بمردات تتجمر اسلمنا يندن دون نجر مردات تتجمر بس فلي يلبتن على فينك ستتردى من عرقت يتشي تلاك سيت ملك يتشي تلاك سيت من مارك جمرت أوقفت حياتها لنشر دعوة التوحيد يتوحيد دعوة عندي الصفحة ثرتان كتلت ملك ثرتان كتلت نعم يتشي سيت من مارك جمرت بتوحيد لي دعوة كتلت فقلوان كتلت إياه استمرت ملك ما استمر جمرت بمن وإلى كلمة الله ورفع راية لا إله إلا الله محمد رسول الله لا إله إلا الله محمد رسول الله منه عندي الصفة بس هو تشيوتس عندي جهة تقل ما درك جمرت بمن ثم جعلت تدخل أنا لساية قريش بقريش تيتس مع الوصل وستجابة جمرت واندوس قريش إزا واندوس نفسك أيالو فوقوادا يقبت من تادر قلت شيتسون تمكرش والي توحيد من هنتك من دالو نزا يعني النفس إني عمل قصص وثمتس لسات أو تاسج هتقربون من يسترون دهر من ما قلقلوت الناتك من دالي اللاتكو دعوة ما درك جمرت تمكرش يا ذات سويتهم يمكرت يمكرت فتدعهن وتركبوا وترغبهن النفس ما النفس أصاب جمرت يتشيت انجلي تملكته زواندتشو يتسك أيونو بزوه سيبا يدرس باتونو نبيلال هداتوني دارتاتشو لدين جاي تتلو يتسك أيونو እሷ ከተያዘች ከታወቀባት ምንም እንደሚደርስባት ታቃለች ከዛም ጥምር ግን ምን ታርጋለች ቁረይሽ የተባለ ታላላቅ ጎሳ የሚባለውን ጓዳ ድረስ እየገባች ተውሂድን ታስተምራቸዋለች ላኢላሀ ኢለላህን ታስተምራቸዋለች ኑሁብልና ዑዛ ምንም እንደማይጠቅሙ ጥሪ ታደርግ ጀመረ ማለት በዚህ ሁኔታ ላይ እንዳለች ያው እንግዲህ መታወቁ አይቀርም እንደዚሁ ትግል ማድረግ በምትጀምርበት ሰዓት ታወቀ ተመልከቱ ምን ያህል የኢማን ጥጥና በልብ ውስጥ እንዳለ ማለት ኢማን ማለት አምን ያለው ብሎ በመላስ የሚነገር ነገር አይደለም በወሬ የሚወራ ነገር አይደለም በልብ የሚለካ ነገር አይደለም ግን ምንድነው እሱ ያኒ በውበት የሚለካ ነገር ሳይሆን ማወቀረ في القلب وصدقته الاعمال ስራ የሚያረጋግጠው የሆነ በልብ ውስጥ የተቋጠረ ጠንካራ አቋም ነው ኢማን ማለት እንጂ በመላስ አምናለሁ የሚባል ነገር አይደለም ሙስሊም ነኝ የሚባል ነገር አይደለም የሚፈልገው ነገር ምንድነው እሱ በልብ ውስጥ የተቋጠረ ኢማን ሆኖ ያንን ለስራ የሚያነሳሳና ለትግል የሚያዘጋጅ ሆኖ ነው ማለት ከዛ በኋላ ይህቺ ሴት ምን ሆነች? ታወቀባት፣ ደረሱባት። فأخذوها ያዟትና እና ምን አሉ? وقالوا لولا قومك لفعلنا بك وفعلنا አንቺኮ ዘመዶችሽ ባይኖሩ ባቆረሽያነች ያው ጎሳ አላት ዘመዶች አላት ኃይለኛ ዘመዶች ማለት እሷን አንድ አደጋ ያደርስባት ቢገሏት ይበቀል የሚችል ጠንካራ ዘመድ አላት ማለት ስለዚህ ምን ሆነ? ይቺ ሴት ከያዟት በኋላ ዘመዶችሽ ባይኖሩ ኖሮ ባንቺ ላይ የምንሰራውን ነገር እናቅ ነበር አላት ላኪና ሰነሩድኪ ኢለይህም ነገር ግን እኛ ወደ እነሱ እንሰጥሽና እነሱ ጋር እናስረክብሽና እነሱ የሚያደርጉትን እናያለን ከዛ በኋላ ምን ትላለች فجاءني اهل ابي ابي الاكر زمدت متت تلالج فقالوا لعلك على دينك وداو يازنينا منالين يمحمدن حيمانوت تكتلي سايحون ايقرم مالني فقلت اي والله او والله يكون حيمانوت تكتلي يالنا بذا مصيبه بذا اذا بذا تشغرت مالك واني لعلى ديني يكون حيمانوت ليه يتكتل كلام قالوا لا جرم والله لنعذبنك عذابا شديدا ይሄን የማይባልን ቅጣት እናሳይሻለን ፍመርተሐሉ ቢና ምን ዳሪና ከዛ ወዳው ይዘውኝ ወደ ቴዶ ተላለች ሷራፋ ታሪኩን ስትናገር ከቤታችን ይዘውን ወጣል وحملوني على بعير ليس تحت شيء በግመል ላይ አሳፈሩኝ ከስር ምንም የሆነ የተነጠፈ ነገር የለም በደረቁ ማለት ግመል ላይ እየቆረቆረኝ እያጨናነቁኝ ይዘውኝ ይሄዳል ثم تركوني ثلاثا ولا يطعموني ولا يسقوني ሶስት ቀን ሙሉ ሳያበሉኝ ምግብ ሳይሰጡኝ መጠጥ ሳያጠጡኝ በዚሁ አሰቃይተው ምን አደረጉኝ? እንደዚሁ አኖሩኝ ይችላል። ሶስት ቀን ሙሉ አሳደሩኝ። ይበላ የለ ይጠጣ የለ። ወካኑ ይዛነዘሉ መንዚለን በጉዞ ላይ ያለው አንድ ቦታ በሚያርፍበት ሰዓት ምን ያደርጉኛል አለች? ያስሩኛል አለች። አውሰቁኒ ፊ ሸምስ ፀሐይ ላይ ማለት ሀራራ የሆነ ፀሐይ ላይ ያኒ በደም አስረው ቀስረው ያስሩኛል አለች። ወተበሉሁም ለነሱ ግን ከዚህ ከፀሐይ ጥላ ስር ይጠለላሉ እኔን አስረው ፀሐይ ላይ ያስቀምጡኛል وحبسوني عن الطعام والشراب ምግብ ሳይሰጡኝ መጠጥ ሳይሰጡኝ ሶስት ቀን ሙሉ ማለት እንደው አበልኝ ቢባል አለች በቂጣ በማር አድርገው ይሰጡኛል አለች ይሄ ቂጣ በማር ከበላ አንድ ሰው ማርን የበላ ሰው ውሃ ጥሙ ልክ የለውም ማለት በጣም ነው ውሃ የሚጠመው ማር የበላ ሰው በዛ ላይ ፀሐይ ላይ ከተቀመጠ ስብሓንላህ ታዲያ እንደው አበልኝ ቢባል ምን ያደርጋሉ ቂጣ በማር አድርገው ይሰጡኛል እሷን እበላለሁ እንግዲህ ከዛ ውጭ ግን ምግብ የሚባል ነገር አይሰጡኝም ነበር አለች ከዛ በኋላ በዚህ አይነት መልኩ ለሶስት ቀን ከአሰቃየኝ በኋላ ምንም ጠብታ ውሃ ሳይሰጡኝ ይህንን ካደረጉብኝ በኋላ ምን አሉ መጡና ይህን ሁሉ ሲያደርጉ ምን ሆኛለሁ እኔ በቃ ሰውነቴ ሁሉ ዝሏል ትላለች حتى ذهب عقلي وسمعي وبصري اني عين ما يقصد دنجزال زرين مسمات عيتلم سولتي هلو زلال اي مرين ستالو تلالي نزي ارجو كاستك ايين بوهالا من علو متونا اتركي ما انت عليه لذي سوستك الملوهن من كادر ربين بوهالا متأرش علي من علو هي انتي اللي شدتنا اقوى ما توى اللي بيسا ينن دينشنا اقوم ينن تكبلشون عيمانو كتوش اني انتو تلالي على من الزاقن አሁንም ትሰቃያለሽ ገና ሲልን ማደረይቱም አይቆሉን ነፍስ ምሉት ምንም አይሰማኝም እነል ከሊማ ባዕድል ከሊማ አንድ ቃል በአንድ ቃል አንድ ባንድ የሆነ ካልሆነ በቀር ምናገሩት ምንም አይሰማኝም ታዲያ መተው አለብሽ ሲሉኛል መናገር ስለማልችል የምሰማውም እንቅፍቃሴም በጣም ትንሽ ስለሆነ ወኡሲሩ ቢአስቢዒ ለሰማ ቢተውሂድ ቃቴን ወደ ሰማይ እያሳየው ተውሂድን አሳያቸዋለሁ አለ እንግዲያው የሰሓባዎች ባህሪ በሚሰቃዩበት ሰዓት ምን ነው احدنا حد يالو بطاطاتهم يتقمت مناجر كالتالو مالك تاريا جكني سنه نبره مناجر مالكلم بطاطي ود سماي يتقمكم بتوحيد مالك اتقوا متاتين ود لا يادرك توحيد املاكتاتفالال قالت والله الا اني على ذلك لك بذي هنيتا لي اندالهم تلالك وقد بلغني الجهد لكم درتبو سابقا طلعون هيدونا بذي هنيتا لي اندالهم منك تلالك وجدت برددا على صدري يهونا የባልዲ ወይም ኩባያ የመሰለ ነገር ቅዝቃዜው ደረቴ ላይ ተሰማኝ ስላለኝ ልክ ሳይ የሆነ ኩባያ ውስጥ ውሃ ያለ ነገር ነው ወዲያው አንስቼ አንድ ጊዜ ጥልጥ ሳደርገው ከእጄ አምጥቶ ወደ ሰማይ ተመልሶ ይሄዳል ከዛ በኋላ ስምንት ዘአሚኒ فذهبت انظره بعيني اتكاتله ጀመራል ወደ ሰማይ ይሄዳል فإذا هو معلق بين السماء والأرض የዚህን ጊዜ ምን ሆኗል በሰማይና በምድር መካከል የተንጠለጠለ ሆኖ አየሁ فلما اقدر عليه ተንጠራሪት የምደርስበት ነገር አይደለም ትንሽ ቆይቶ እንደገና ኢለየ ፋኒያተን ለሁለተኛ ጊዜ እንደገና ወደ እኔ ተጠጋ ለሁለተኛ ጊዜ አሁንም መጣ ፈሰሪብቱ ምን ሆነተን አሁንም እንደገና ጥልቅ አርጌ ተጣውኝ አንድ ጊዜ አለ ትመን ተዛ ከዛ በኋላ እንደገና ተመልሶ አመለጠኝ ተላልኝ አሁንም ተመልሶ ሄደብኝ ፈዛሀብቱ አንዞሮ አመለከቶ ጀመር ፈይዛ ሆ በይነ السماء والارض ከዛ በሰማይ እና በምድር መካከለ ተንጠለጠለሁን ثم دلي الي ከዛ ወደኔ መጣልኝ በሶስተኛ ደረጃ ምን አርኩኝ ፈሰርብቱ ምንሁ የሚበቃኝ ምን አልጠጣሁኝ አታራወይ ትስከጠግብ ድረስ ከዛት በኋላ ወአግረቅቱ على ራሲ ووجهي وثيابي በልብሴ ላይ በፊቴ ላይ በሰውነቴ ላይ እንዳልነገፋውትና ራሴን ብስብስ አደረኩኛል ፍሬጻዬ ላይ ብዙ አሰቃይቷታል ታዲያ ትንሽ እንደቆዩ ፈخرጁ ወዲያው መጡ ወደኔ ሲመጡ ፈነባሩ አይጂኝ ከንፈሬ ረጥቧል ሁሉ ለምን አይማለም ብርሻለሁኝ በስብሻለሁ በኋላ ፈነባሩ وقالوا من اين ذلك كيف አመጣሽ ይሄንን يا عدو الله انت يا الله ጠላት ይሄንን ሁሉ كيف አመጣሽ አለኛ فقلت لهم ان عدو الله غيري يا الله طلعت مالك ما هي يدلهم من خالف امره يا الله انت اذا يتقرن يا الله ان المريه يتونه من مالك عدو الله مالك واما قولكم من اين هذه كيف ما متاش ريالاتكم كهنا فمن عند الله رزقا رزقني الله فيما كان الله متالي نو سبحان الله ابتدايا لا الله سبحانه وتعالى بادرجت سالك ولتا من هنا ان تنصر الله ينصركم الله يرداتكم يتبالوا በመካለ ያደረገችው ትልቅ አስተዋጽኦ ባሁን ላይ ያላት ይሄን ሁሉ ሲያስቀያት ያደረገችው ጽናት ምን ሆነ አላህ Subhanahu Wa Ta'ala ከሰማው ሐላከላት ማለት አላህ Subhanahu Wa Ta'ala ይረዘቀኝ ማለት ከዛ ሲመለከቱ ፈንጠላቁ ሱራ ወዲያው ተመለሱ ጅራባሁም ዋዳዊህም እቃቸውን እንደዚሁም በያኒ በቁርበት ነው የሚይዙታ ሁሉንም ተመለከቱ ፈወጀዱሃ መውቁአ ሁሉም የተቋጠረ ምንም የጎደለባቸው ነገር የለም ሲመጡ ግን የውሃ በውሃ ሆኖ ያለዋል በኋላ ላይ ምናሉ ፈቃሉ ነሽሀዱ አን ረበኪ ሁወ ረቡና ምናሉ መጨረሻ ላይ ይሄማ ከሆነ ያንቺ ጌታ ማለት የኛ ጌታ ነው እንመሰክራለናል ወዲያው ሸሃዳ ያዙ ወአን الذي رزقك ما رزقك في هذا الموضع በዚህ ሁኔታ ላይ ያለሽ በዚህ ስቃይ በዚህ መከራ ውሃ የሚባል ነገር በሌለበት ውስጥ ያለሽ رزق يتتش الله بعد ان فعلنا بك ما فعلنا بان كل يدرج سبه يدرجن بسن كله يدرجن سنا بقى يي يدرسبسن الله سبحانه وتعالى يتتش رزق استو مالك هو الذي شرع الاسلام اسلمنا مدنججو مالك استونات تملكتو كاون بفيت سنتنا سنت سوا تملك مكه استو مالك دعوه يدرجن اندجنا دجمو حالو امراتو عند سو مالك داعي مالك من اين استو مون يالبت لسانو بتا سايون حالو راسو داعي مون اندالبت ሁኔታው ራሱ እንቅስቃሴው አነጋገሩ ጸባዩ ሁሉ ምን መሆን አለበት ዳይ መሆን መቻለለበት ሰዎችን እስላም እስላም እንዲሉ ተውሂድ ተውሂድ እንዲሉ የሚያደርጋቸው መሆን አለበት ያኒ ይሄን እኛን ያዩ ተውሂድን የሚጠሉ እኛን ያዩ ሱናን የሚጠሉ አይነት መሆን የለበንም ማለት ነው ከዚህ የምንረዳው እንደ አይነት ነገር ነው ማለት ተመልከቱ ወዲያው አያትና ምን አሉ هو الذي شرع الاسلام اسلمنا ندنجهه والسنن فاسلموا كذا ودياو اسلمنا نتقبلوا وهاجروا جميعا الى رسول الله صلى الله عليه وسلم اندال زمدوتو كله غوساوتو كله تسبسبوا ودلي صلى الله عليه وسلم هجره ادرجو وكانوا يعرفون فضل عليهم تلل كذا بحالا اني كنسو بدرجه امبلطاتهم هونن ታውቅ ያውቁ ነበር አለች وما صنع الله لي بذان الهت الله لني لي لني ያደረገብኝ ያደረገልኝ ነገር ያውቁና ይገነዘቡ ነበር ትላለች ታዲያ ኡሙ ሱረይክ አላህ ይዘንላት ለኛ የምትሰጠን ትልቅ አያ ይሄን ነው ማለት በእስላም ላይ ምን ያህል ጽናት ሊኖር እንደሚገባ ዛሬ ምንድነው ያለው አይደለም እንደዚህ ተሰቃይቶ አይደለም እንደዚህ ችግር ደርሶበት ያበቃ አንድ ሁለት ቀን የሆነ ያኒ ተሽሚሽ ከተደረገ ወይም የሆነ ምክር ከተሰጠው አንቺ እስከመቼ ድረስ ነው እንደዚህ ሁሌ ያኒ ፋሽን አንዳንድ ጊዜ እስከመቼ ድረስ ህይወትሽን ሳትቀጪ እንደዚህ ሆነሽ ትኖራለሽ እንደዚህ እየተባለ የተወሰነ ነገር ከተነገራት አንድ ሁለት ሶስት እያለች ምን ትሆናለች ያው ትሸሻለች ከእስልምና እየራቀች ትሄዳለች ማለት ነገር ግን በእስልምና ጥንካሬዋ የዳዋ ራሱ ሳይነገር ማለት ያኔ የምናየው ነገር ምንነሱ ዳዋ ራሱ ሳይደረግላቸው ሳይኑ ወደኛ ሳይባል ራሱ ስንቶች እህቶቻችን ናቸው እስልምናን ጥለው ወደ ኩፍር يعني توحيد انطلو ودا شرك لازم دقمو سنة انطلو ودا حرام نجر يمهدو تبك النتن كبر انطلو ودا وردتنا ودا يركان قزو يميقوزو سنتنا سنتناتو ايه انقدي من دنسو ايه وردتن بجزاء جنة اللقنو مالكم هذا بيبتلا علي صبر مادرك من هاي الاسفات اندم ياسكي يمنا يونو مالكم ام سليم ليلة واسطهم يو ام سليمم بجزو كوني صايم متتوقنش مالكم حتى باسلم الناس كما هروه اللو باسلم الناس كما هروه اللو جوان نانت يمتتوق او مهر ايه ام سليم مهرنا من دنو مهراء اسلامنا مهراء اسلامنا بمعنى جاء ابو طلحة يخطبه من ثلاثة ابو طلحة ودني خطاب لادر قسيمتا من دنو انت امرء كافر وانا مسلم انا مسلم انت دمو كافرنا انك جنانيم انت متاملكو عبد فلان يعني ينجلي ينجلي باريوت يميت اربوتن اوتنا متاملكو انا دقمو الذي خلق السماوات والارض سماوات المدر يفتر الله انه مملكو انك جنانيم زور بللين ثلاثة كذا بوالا من الاتل እንደዚህ እንደዚህ ያለ ይሄናል ወርቅ ተጥሻለሁ ይሄናል ሀብት ተጥሻለሁ ይሄናል አድርግልቻለሁ ብዙ ነገር ያስመኛት ጀመረ ምን አለች ታዲያሷ ወላሂ ይሄ ሁሉ ለኔ ምንም አይደለም ለኔ ይሄ ሁሉ ምንም አይደለም ዛሬ እንግዲህ እንመልከት ሀብት ሲታይ ንብረት ሲታይ የፈለገ ሙድሪም ቢሆን የፈለገ ሽርክ ቢያጨማልቅ የፈለገ ከስብ ሐራም ቢሆን እዛ ዘሎ ለመግባት የሚቆምጥ ስንትና ስንት ነው ነገር ግን ምን አለች ይሄ ሁሉ ለኔ ምንም አይደለም እንዲያውም ማለት እስልምናን ከተቀበል ከኔ ካንተ ሌላ ምንም አልፈልግም ትክክለኛ የሆነ እስልምና በትክክለኛ አቋም ተቀበል ከዛ በኋላ እስላማን ለኔ ማህሪ ይሆናል ከዛ በኋላ ይሄ አቡ ጠልሃ በቀጥታ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሄደና እስልምናን መቀበል ፈልጋለሁ እስልምና ምን ነው አስረድኝ ተረዳ በደንብ አርጎ ተገነዘበ ከዛ በኋላ ምን ሆነ እስልምናን ተቀበለ ማለት አብሮ መኖር ሲጀምሩ በሰብር ደረጃ ያላት ታሪክ በሁሉም ሊነገር የሚገባው ነው ማለት ከአቡ ጠልሃ የወለደችው አንድ ልጅ ነበረ በጣም ይታመማል በጣም ታሞ ተሰቃይቶ ያለ ሁሌ አቡ ጠልሃ ከውጭ ለተከራ ሲመለስ ልጅ እንዴት ሆነ ብሎ አይቶት ከዛ በኋላ ወደ ቤት እኔ ወደ ረፍት ቦታ ላይ የሚሄደው ማለት ታዲያ እሱ አንድ ቀን በወጣበት ሰዓት ምን ሆነ እሷ ቤት ይያለች ልጅ ይሞታል ያ የታመመው ልጅ ይሞታል ከዛ ግን ተነሳ ደረቷን አልመታችም እግሯን አልነቀችም ኡብል አልጠረችም ምን አደረገች ወዲያው አስተካከለች ልጅ አጠበችው ልብሱን አለበሰችውና አከናንባ ተጣበቀ ለዘመዶቹ አያንዳንዳችሁላችሁም ለሱ ምንም ነገር እንዳትነግሩታል ምንም ነገር እምትነግሩት ነገር የለም ዝም ብለው እኔ እስከነግረው ድረስ ከዛ ሲመሽ ወደ ቤት መጣሱ እሱ ሲመጣ ምን አደረገች እሷ ጥሩ ሆና ተኳኩላ ቆንጆ ሆና ጥሩ ልብስ ለብሳ ሽቶ ተቀብታ ማለት ልጅ ሞቷል ልብ በሉ ልጅ ሞቷል እሷ ግን ሽቶ ተቀብታ ተኳኩላ ቆንጆ ሆና ከዛ በኋላ ምግብ ይዛለት መጣች ልጅ እንዴት ነው ሲባል ከቀድሞ የበለጠ አሁን እረፍት አርጓል አለች ከቀድሞ የበለጠ አሁን እረፍት አርጓል ይማነው ሞቷል ማለት ነው እረፍት አርጓል ከቀድሞ የበለጠ እሱ የገመተው ምንድነው እሱ አይ ተሽሎታል ማለት ነው አለች ዳራቱ እሱ የገነ የተገነዘበው እንደዛ እሷ ግን ከቀድሞ የበለጠ እረፍት አርጓል ስትል خلاص ተሰናብቷል ማለት ነው በኋላ ላይ ወዲያው ምግብ አመጣችለት ምግቡን በላ ምግቡን ከበላ በኋላ ያንን የተዋበችውንና የተቆረጃጀችውን ነገር ፊቱ ቀረበችለት ከዛ በኋላ ያው እንግዲህ እረፍት አድርጓል ስለተባለ እሱ መንፈሱም ደህና ነው እንደገና አስፋም ደግሞ ሁኔታዋ ከሌላ ቀን በበለጠ ተውባለት ነው የመጣችው ከዛ በኋላ ሌሊቱን አብሯት አደረ ሌሊቱን አብሯት ያው ባልና ሚስት እንደሚያድረው አደሩ በኋላ ላይ ጠዋት ሲነሱ ምን ትላለች እስቲ የሆኑ ሰዎች አሉ አለ እነዚህ ሰዎች ሰው መጥቶ እነሱ ጋር ያደረቃ አስቀምጦ ነበር በኋላ ግን መጥቶ ያንን ያደረቃ ስጡኝ ብሎ ቢጠይቃቸው አንሰጥም ብሎ እነዚህ ሰዎች ምን ተናቸዋል አረ እነዚህማ በጣም ጥሩ አይደሉም ባለጌዎች ናቸው እንዴት የሰው ንብረት ተቀብለው ሲያበቁ አሁን ባደረ መልኩ ተቀብለው አንሰጥም እንዴት ይባላል ይሄማ አይሆንም ማለት ታይብ እንግዲህ አላህ Subhanahu Wa Ta'ala ባደረ መልኩ ይሰጠን ልጃችን ነበር ዛሬ ደግሞ አላህ ወስዶብናል እዚህ ላይ ፈብራ አድርጋለች ስለዚህ አሁን ሰድና ልጅን ቀበረው ተናደደ ተቆጣ ማታ ለምን አልነገርሽኝ ይሄን ሁሉ ሲሆን ይሄን ሁሉ ነገር ተሰራ ዝም ብለሽ አይተሽኝ ገና አሁን ተነግሪኛለሽ ብሎ ተናደደ ተቆጥቶ ሲሄድ ነብዩ ሰለላሁ ዐለይሂ ወሰለም ሳልነግርልሽ ይሄን ነገር አልተውም ማለት ተናደደ ከዛ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄዶ ያ ረሱላህ እንደዚህ እኮ አረገች ልጅ ሞቶ ለሊት አብርዳት ሲጠማለቅ አደርኩኝ ነገር አላት ስለዚህ ሀከዛ ተለጠቅቱ ቢማነ الكلام ብሎ ተናገረ አብርዳት ከሷ ጋር እንትን ስላደርኩኝ ልጅ ሞቶ እቤት ውስጥ አፈኝተው ሳትነግርኝ ከዛ በኋላ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ባረከላሁ ፊ ለይለቲኩም አለ በዚህ ለሊት አላህ በረካ አድርጎላችኋል አለ በዚህ ለሊት አላህ በረካ አድርጎላችኋል ከዛ ምን ይላል ሰሃቢው ሲናገር የዚህ የተወለደው ልጅ ወዲያው ከዛ በዛ ቀን ለሊት ልጅ ያገኘ ማለት በዛ ቀን ለሊት የዛን ቀን ያደረጉት ያኒ ግንኙነት ምን ሆነ ልጅ እንድትጠነስ አላህ ቀደረላት ማለት ከዛ ልጅ ጠነሰች ወዲያው በዘጠኝ ወሩ ተረግዞ ተወለደ ያ ልጅ ተወልዶ እሱ ልጅ ምን ሆነ መጠረቻ ላይ ዘጠኝ ሐፊዝ ልጆችን ወለደ ሱራቱ ማለት ስለዚህ ምን ሆነ የልጅ ልጆቻቸው እንዳለ ለዲን ፍጹም ተገኝ ሆነው ተገኙ ማለት ነው ይሄን ነው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም አላህ ለልጁን በረካ አድርጎላችኋል ማለት ስለዚህ ይሄ ደግሞ በሰብር ላይ ትልቅ አስተዋጽኦ ነው እስቲ ማን ነው የሚችል እንደነዚህ አይነት የሰው ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች የሚመስሉ ነበር ልጇ ሞቶ ደረሷን መታ ስታበቃ በር ላይ ቆማ ያኔ ሞተልህ እኮ አለፈልህ እኮ መጥመጥ ምን ነውኛ ማብረነው እንሙት እያለች ትንጫጫለች እንጂ ማንንም እንደዚህ የምታደርግ የለችም ማለት ነገር ግን የነብዩ ሰለላሁ ዐለይሂ ወሰለም ተማሪዎች እነዚህ ነበሩ ቀደም ሲል መግቢያው ላይ እንደተነጋገር ነው ለነሱ አርአያ ሆኖ የተባለው እንደነዚህ አይነቶች ነው የነሱን ፈለግ ተከተሉ የተባለው እንደዚህ አይነቱን ነው ማለት እንደዚህ አይነቱን ነው ስለዚህ ይሄ ነው ብዙ ናቸው የሰሃቢያት ታሪክ አንድ ለሱ ሰራት ምናልባት አላህ ሐቃቸውን ባለመወጣት ወይም ታሪካቸውን በደንብ ባለመናገር ገድላቸውን በደንብ ባለመናገር ያኒ ተክፊር እንዳደረገን ይገባናል ነገር ግን ያው ከሰዓት ማንጻር ብዙ መሄድ አንችልም አላህ በሰማኔ የምንፈራ ያድርገን አላህ እንግዲህ ያው እነዚህን ሁቶች በማየት ዛሬኛ ትልቅ ለዲን የሚሞቱ የሆኑ ለራሳችን ለዲን ማቾች ለላኢላሀ ኢላላህ የሚሞቱ በዲን ላይ የሚሞቱ ለተራ ለዱንያ ነገር የማይጠነቁ በዱንያ ላይ ምንም ግድ የሌላቸው የሆኑ ሰዎች ልንሆን ይገባል እነዚህና የመሳሰሉት ነገሮች ማለት ስለዚህ በዘመናችንም ይህንን ሁሉ ወቀሳ ስናቀር ከመሀል የሉም ማለት አይደለም አሁን ባለንበት ይዘት ራሱ የሉም ማለት አይደለም በጣም ብዙ አሉ አላህን የሚፈሩ በጣም ብዙ አሉ ሰደቃ የሚሰጡ በጣም ብዙ አሉ ለሊት ሙሉ ለአላህ ሲያለቅሱ የሚያድሩ ማለት ነገር ግን ምን ለማለት ነው አብዛኛው በአሁን ዘመን የምናየው ነገር ምንነሱ የሰሃባዎችን ፈለግ ከመከተል ይልቅ የአውሮፓን ፋሽን ሐራምን ነገር ከመከተል እንደዚሁም ቁርአን ቁጭ ብሎ ከመቅራትና ወደ አላህ ከመቀረብ ይልቅ የተለያየ ፊልሞችንና ሐራም ነገርን በማየት ቁጭ ብሎ ወሬ በማውራት የሚያሳልፉት ጊዜ ይበዛል ለማለት ነው አለበለዚያ ግን ብዙ አሉ እኔ ራሴ በቅርብ ጊዜ ያጋጠመኝ ለነገራቸው እችላለሁ አሁን ከረመዳን አካባቢ ማለት ነው አንዲት ሴት ምናልባት የእናንተ ጓደኛ ነች ከእናንተ ጋር አብራ የምትማር ነች ሀቂቃ ለኔ በእጄ ማለት ነው ወደ 190 ምናምን ግራም ወርቅ ሰደቃ ስጥልኝ ብላ በእጄ ነው የሰጠችኝ እንደነዚህ አይነት ሴቶች አሁንም አሉ ብዙ አሉ ነገር ግን ምን ለማለት ነው አብዛኛውን ስናየው በአሁን ዘመን ያለው ምንድነርሱ በጣም የሆነ እንትን ነገር ነው ማለት መጥፎ ነገር ነው የምናየው ስለዚህ እነዚህን ሰሃቢያት አርአያ እንድናደርጋቸው የእነሱን ታሪክ መናገራችንና በተቻለ መጠን የእነሱን አምሳያ ለመሆን መታገል መቻል አለብን جعلني الله وإياكم من الذين يستمعون القول فيتبعون أحسنه وصلى الله وسلم على نبينا محمد وعلى آله وصحبه أجمعين الله في إعزازات باري يمن نرد البدء أكهر نوم على سوء يسي بفال يو بتوصى لدرجة قلة بوصل يعني كمسلمي بكل الله بتليه هنا تدقمو عندما بكر بدوات دين يتحسن يمن نرد البدء ليتام سرياس أمي هستمت أو نقرال أرسو برس موارد النيل أو نقر بكام نور اللي يستلقه مالك كذيان صار ማንኛውም ሰው ሙእሚንን በሙእሚንነት ይወዳል እንደገና ደግሞ በጓደኝነት ደግሞ በቅርብ ጓደኝነት ያኔ የቅርብ ጓደኝነት ሲባል በኢማን ላይ የተመሰረተ በዲን ላይ የተመሰረተ በተቅዋ ላይ የተመሰረተ ጓደኝነትም ይኖራል ማለት ነብዩ ሰለላሁ ዐለይሂ ወሰለም አልሙእሚኑ ኢልፉ ማእሉፍ ولا خير في من لا يألف ولا يؤلف الى النبي صلى الله عليه وسلم يا اصبرتم مكبابر ጓደኛ መሆንና ከሙእሚን ከሆነ ሰው ጋር መቀራረብ እንደሚያስፈልግ በተለይ አንድ አካባቢ ላይ ሆኖ በተለይ በአንድ ደርስ ላይ የሚሳተፉ ሆኖ በአንድ መስጊድ ላይ አብሮ ዘማይ የሚሰግዱ ሆኖ እርስ በርሳቸው የማይተዋወቁ የማይለማመዱ ከሆነ ይሄ ከሙእሚን ደረጃ ላይ የሚያስመድባቸው አይደለም ወይም ኸይር የለበትም እንዳይነሱ ሰው ማለት ይህንን ነው ነቢ ሰለላሁ ዐለይሂ ወሰለም አልሙእሚኑ ኢልፉ ማእሉፍ ሙእሚን ብሎ ማለት ለማዝ ነው ከሰው ጋር ይላመዳል እሱም ደግሞ ሰዎች ይለምዱት አለሱንም ማለት ሰዎች የሚፈሩትና የሚሸሹት አይደለም እሱ ሰዎች ተጠግተው የሚለምዱት ነው ሙእሚን ብሎ ማለት እሱም እንደዚሁ ከሰዎች ልክ እንደ አውሬ የሚሸሽና የሚርቅ ሳይሆን እሱም እንደዚሁ ሌሎችን ሙእሚን የሆኑ ሰዎችን የሚወድ ነው ማለት ወዳጅም ነው ተወዳጅም ነው ሌሎችን ይለምዳቸዋል ሌሎች እሱን ይለምዱታል ማለት ወላ ኸይረ ፊመን ላ ያእለፉ ወላ ዩእለፍ ከሰው ጋር የማይለማመድና የማይስማማ የሆነ ሰው እንደገና ሰዎችን ከሱ ጋር ሊስማሙ የማይችልበት የሆነ ሰው ሁሉ ኸይር የለበትም ማለት ነው። ሰላም አለይኩም። ይህ ወዳጅነት እንግዲህ እርስ በርስ የሚጠና መሆን መቻል አለበት። መሰረቱን ኢማን አድርጎ መሰረቱን ተቅዋ አድርጎ በአላህ ፍራቻ ላይ የተመሰረተ ውዴታ በሙእሚኖች መሀል ሊሰፍንና ሊጸድቅ ይገባዋል ማለት ነው። ይህ ዘውታሪ ሆኖ ሲያበቃ ማለት በአላህ መንገድ ላይ የሚዋደዱ የሆኑ ሰዎች አላህ ዘንድም ትልቅ ደረጃና ክብር ነው የሚያገኙት። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ይላሉ? ኢነ ሐውለ ልዓርሺ መናቢሩ ሚን ኑር። በአርሽ ዙሪያ አሉ ነቢዩ ሰለላሁ ዐለይሂ ወሰለም፣ በአርሽ ዙሪያ ምን አለ? መናቢሩ ሚን ኑር፣ ከኑር የተሰራ ሚንበር አላል፣ ከኑር የተሰራ ሚንበር አላል። አለይሃ ቀውሙን ሊባሱሁም ኑር፣ በዛ ሚንበር ላይ ደግሞ ሰዎች አሉ። ምን አይነት ሰዎች? ኑር የለበሱ ሰዎች። ሊባሱሁም ኑር፣ ብርሃንን የተላበሱ የሆኑ ሰዎች በዛ ቦታ ላይ አሏል። ወውጁሁም ኑሩን፣ ፊታቸውም ኑር ነው። ፊታቸው ራሱ ብርሃንን ያበራል ማለት ሌሱ ቢአንቢያ ወላ ሹሃዳ። እነዚህ ታዲያ ይህንን ደረጃ ያገኙ ሰዎች የኑር ሚንበር ላይ የሚቀመጡ ሁለም የሚለብሱት ልብስ ሁሉ ኑር፣ ፊታቸውም ብርሃን የሆነ ኑር የሆነ ሰዎች ነቢዮች ሆነው አይደለም፣ ወላ ሹሃዳ ወይም በአላህ መንገድ ላይ ስለ ሟቱን ስለ ሞቱና ስለ ተዋደቁ አይደለም። የቅብጡሁም ነቢዩን ወሱሃዳ፣ እንዲያውም ነቢያቶችና ሱሃዳዎች ይቀኑባቸዋላል። ነቢያቶችና ሱሃዳዎች ራሳቸው ይቀኑባቸዋል። ፈቃሉ ያ ረሱላላህ፣ አረ የአላህ መልእክተኛ ያህል ሽፍሁም ለና፣ እንደነዚህ አይነት ሰዎችንማ እኛም መሆን እንፈልጋለን። ነቢያቶች ካልሆኑ ሱሃዳዎች ካልሆኑና አላህ የሚቀና ማነው? ነቢያቶችና ሱሃዳዎች የሚቀኑባቸው የሆኑ ኑር ያላቸው በኑር ሚንበር ላይ የሚቀመጡ ሰዎች እነማን ናቸው? እኛም ማወቅ እንፈልጋለን፣ ከነሱ መሆን እንፈልጋለን። እና ምን አይነት ባህሪ ያላቸው ንገሩን አሏት። አልሙተሓቡነ ፊላህ ወልሙተጃሊሱነ ፊላህ ወልሙተዛዊሩነ ፊላህ። ያኔ ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ይሄንን እነዚህ ሰዎች ሲፈታቸውን ሲገልጡ አልሙተሓቡነ ፊላህ፣ ለአላህ ብለው የሚዋደዱ ሰዎች ናቸው። ለአላህ ብለው የሚዋደዱ እርስ በርስ ለአላህ ብሎ መዋደድ ዋናውና አስፈላጊ ነገር መሆኑን የሚያሳየን ማለት እነዚህ ለአላህ ብለው የሚዋደዱ ሰዎች ወልሙተጃሊሱነ ፊላህ፣ ለአላህ ብለው ደግሞ እርስ በርሳቸው የሚቀማመጡ የሆኑ ሰዎች ወልሙተዛዊሩነ ፊላህ፣ ለአላህ ብለው እርስ በርሳቸው የሚዘያየሩና የሚጠያየቁ የሆኑ ሰዎች ናቸው። እነዚህ በአኺራ ላይ አላህ ዘንድ ቀርበው የኑር ሚንበር ላይ የሚቀመጡት የኑር ልብስ የሚለብሱት ፊታቸው ኑር የሚሆነውና ነቢያቶችና ሱሃዳዎች የሚቀኑባቸው ሰዎች የተቀመጠላቸው ባህሪ ሶስት ነው። ይህንን ሶስት ባህሪ ካሟሉ እነዚህ ሰዎች ይህንን ደረጃ እንደሚያገኙት ነው የሚያስረዳን ማለት ነው። በመጀመሪያ ደረጃ ያው ኢማን ትልቁ መሰረት ነው። ኢማን ከሌለው ዝም ብሎ መዋደድ፣ ዝም ብሎ በኢኮኖሚ ተገናኝቶ ወይም በዘር ተገናኝቶ ወይም በዝምድና ተገናኝቶ የሚዋደዱ ሳይሆኑ ኢማናቸውን መሰረት አድርገው ተቅዋቸውን መሰረት አድርገው የዘር ጉዳይ ወደ ጎን ጥለው የዝምድና ጉዳይን ወደ ጎን ጥለው ግን በአላህ ተቅዋ ላይ በአላህ ፍራቻ ላይ እርስ በርስ የተሳሰሩና የተዘያየሩ የሆኑ ናቸው ማለት እና ዋናው መሰረቱ ምንድነሱ? ኢማን ነው። ኢማን ከሌለ ማንኛውም ነገር ውድቅ ነው የሚሆነው። ተውሂድ ከሌለ ሁሉም ነገር ብላሽ ነው የሚሆነው። ስለዚህ ከተውሂድ ቀጥሎ ሶስት ባህሪ ነው ለእነዚህ ሰዎች የተጠቀሰላቸው ማለት አልሙተሓቡነ ፊላህ፣ አንደኛው ለአላህ ብለው የሚዋደዱ መሆናቸው። እስቲ እያንዳንዳችን ራሳችንን ጠይቅ። ስንት ሰው ወይም ደግሞ እነማንን እኛ ለአላህ ብለን ሰዎችን የምንወድ ወይም ለአላህ ብለን የምንወዳቸው ሰዎች አሉ ወይ? ለአላህ ብለን የምንወዳቸው ሰዎች ኢኮኖሚ ያላስተሳሰረን፣ ዘር ዝምድና ያላስተሳሰረን፣ ሌላ ጥቅማ ጥቅም ያላስተሳሰረን፣ ለአላህ ብለን የምንወደው፣ ለአላህ ብለን የምንናፍቀው፣ ለአላህ ብለን የምንቀራረበው ሰው ማን አለ? እያንዳንዳችን እንግዲህ አሁን ራሳችንን የምንፈትንበትና የምንመረምርበት መመሪያ ነው ማለት ነው። ስለዚህ አንደኛው ባህሪያቸው ምንድን ነው? አልሙተሓቡነ ፊላህ፣ ለአላህ ብለው የሚዋደዱ የሆኑ ሰዎች ናቸው። በሁለተኛ ደረጃ አልሙተጃሊሱነ ፊላህ፣ ወሬ ለማውራት ወይም ደግሞ የሆነ ስሜታቸውን ለመግለጽ ፍላጎታቸውን ለማውራት ወይም ደግሞ የባጤ ቁጡን እያወሩ ጊዜ ለማሳለፍ ወይም ደግሞ በስራ ምክንያት ተገናኝተው ሳይሆን በምንድን ነው? በአላህ ውዴታ በአላህ መንገድ ላይ ሆነው የሚቀማመጡ ማለት ቁርአንን አብሮ ለመቅራት ኪታብ ለመቅራት የአላህ ዲንን ለመወያየት ስለ አላህ ምንነት ለመወያየት የአላህን ውለታ በእነሱ ላይ ያዋለውን ውለታ አብሮ ለማውራት እና የመሳሰሉት ሁኔታ እርስ በርስ አብሮ የሚቀማመጥ የሆኑ ሰዎች ማለት ለአላህ ብለው እርስ በርስ የሚቀማመጥ የሆኑ ሰዎች ሶስተኛው ባህሪያቸው ደግሞ ምንድነው? ወልሙተዛቢሩነ ፊላህ ለአላህ ብለው ደግሞ የሚዘያየሩ የሆኑ ሰዎች ለአላህ ብለው የሚጠያየቁ የሆኑ ሰዎች ማለት እኔ ታመሜ ጠይቆኛልና ወይም እኔ ችግር ደርሶብኝ መጥቶ ጎብኝቶኛልና እኔም ሄጄ ልጎብኘው የሰው ውለታ ምናምን የሚባል ነገር ሳይሆን ለአላህ ብለው የሚቀርቡና የሚዘያየሩ የሆኑ ሰዎች ናቸው። እንግዲህ እነዚህ ሰዎች አኺራ ላይ የሚገጥማቸው እጣ ምንድነው? እሱ የኑር ሚንበር ላይ ተቀምጠው ኑር ለብሰው ሲያበቁ ፊታቸው ብርሃን ማብራት ነው ማለት እንደነዚህ አይነት ሰዎች ምንድነው ይሄንን ያስተምላቸው አሁን የተቀፈነው ባህሪ ነው ማለት እንደነ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ ይላሉ ኢንላሁ ተዓላ ይቁል አላህ ሱብሓነሁ ወተዓላ ይላል حقت محبتي للذين يتجاورون من اجلي وحقت محبتي للذين يتناصرون من اجلي حقت محبتي للذين يتجاورون من اجلي የኔ ውዴታ ተረጋገጠች ይላል አላህ ሱብሓነሁ ወተዓላ የኔ ውዴታ የተረጋገጠች ናት ወይም ትገባለች ካለ ለማን ለልነዲና ናት ለልነዲና የተዛወሩነ ሚን አጅሊ ለኔ ብለው የሚያያየሩ ለኔ ብለው የሚያያየቁ ለሆኑ ሰዎች የኔ ውዴታ ተረጋግጣለች ካለ አላህ ሱብሓነሁ ወተዓላ بمعنى ለአላህ ብለው የሚያያየሩ ከሆነ ሰዎች ይሄ ያላህን ውዴታ የሚያተርፉበት ተግባራቸው ነው ማለት وحقت محبتي للذين يتناصرون اجلي بني مكنيات مالك لني بلو يمي رجعتو لني بلو يمي تجاجفو يهون سوات مالك لني بلو يمي رجعتو لنا يمي تجاجفو يهون سوات يمي وديتا لن نسيك الله سالك سالك እንደዚህም በሌላው ሐዲሳቸው ላይ ሰለላሁ ዐለይሂ ወሰለም ምን ይላል? ሰባቱ ይዘልሁም الله في ظله يوم لا ظل الا ظله እንግዲህ በአላህ መንገድ የሚዋደዱ ሰዎች ሌላ ምን ያተርፉት ጥቂታል? ለአላህ ብለው የሚቀራረቡ ሰዎች ለአላህ ብለው የሚዋደዱ ሰዎች ሌላ ምን ያተርፏቸው ብዙ ትርፎች አሉ ማለት ከነዛ ውስጥ በዚህ ሐዲስ ላይ ተጠቀሰው ሰባት አይነት ሰዎች ይዘልሁም الله في ظله يوم لا ظل الا ظله አላህ ሱብሓነሁ ወተዓላ በጥራው ትር ያስቀምጣቸዋል። ጥላ የሚባል ነገር ከአላህ ጥላ በስተቀር ጥላ የሚባል ነገር በሌለበት ቦታ ላይ ምን ያደርጋል? አላህ ሱብሓነሁ ወተዓላ ጥላ ስር ያስቀምጣቸዋል። ከነዛ ውስጥ ኢማሙን ዓዲል ሳቡ ነሳፊ ኢባደቱላህ እያሉ ከዘረዘሩ በኋላ ምን አሉ? ወረጁላኒ ተሓባ ፊላሂ ሕጅተማ አላ ዛሊክ ወተፈረቃ ዓለይ ረጁላን ተሓባ ፊላህ ሁለት ሰዎች ሁለት አይነት ሰዎች አሉ። እነዛ ሰዎች ሁለት ሰዎች በአላህ ውዴታ በአላህ ለአላህ ብለው ተዋደዱ። ረጁላኒ ተሓባ ፊላህ ለአላህ ብለው የተዋደዱ የሆኑ ሰዎች እጅተማ አላ ዛሊክ በዚህ ውዴታ ላይ አብረው ተሰባሰቡ። ይጠያየቃሉ፣ ይዘያየራሉ፣ ይነጋገራሉ፣ ይስማማሉ በብዙ ነገር ማለት የተሰባሰቡት ግን የተገናኙት ግን በምንድን ነው? በአላህ ውዴታ ማለት ወተፈረቀ አለይህ ይህ ውዴታ ለአላህ ብለው መዋደዳቸው በውስጣቸው እያለ እንደገና ምን ሆኑ? በዚሁ አቋማቸው ላይ የተለያዩ ማለት እየተዋደዱ ተራራቁ። ወይ በሞት ሊሆን ይችላል፣ ወይ አካባቢ በመቀየር ወይም ደግሞ ከአገር በመልቀቅ የመሳሰሉ አይነት ሁኔታ በዚሁ ውዴታቸው ላይ እያሉ ተለያዩዋል። እንደነዚህ አይነት ሰዎች ከአላህ ስብሓነ ወተዓላ ጥላው ስር ከሚያስቀምጣቸው ናቸው። እንዲሁም በሌላ ሐዲሳችን ነቢ ሰለላሁ ዐለይሂ ወሰለም የተናገሩታል። አላህ ስብሓነ ወተዓላ የቁል አላህ ስብሓነ ወተዓላ የቅያማ ቀን ምን ይላል? አላህ አይነ ልሙተሓቢነ ፊ ዘላሊ አልየውመ ኡዝልሁም ፊ ዝሊ የውመ ላ ዝለ ኢላ ዝሊ ለእኔ ብለው የተዋደዱ ሰዎች የታሉ? ለእኔ ብለው የተዋደዱ ሰዎች የታሉ? ለእኔ ብለው የሚጠያየቁ ለእኔ ብለው የሚዘያየሩ ሰዎች የታሉ? አልየውመ ኡዝልሁም ፊ ዝሊ እኔ ዛሬ በጥላዬ ስር አስቀምጣቸዋለሁ እኔ ጥላዬ ስር አስቀምጣቸዋለሁ የውመ ላ ዝለ ኢላ ዝሊ ከኔ ጥላ በስተቀር ጥላ የሚባል ነገር በሌለበት ቦታ ላይ ሰዎች አኺራ ላይ በፀሐይ ፊት ነቀነቁ በፀሐይ ሲቃጠሉና እንደሚባለው አረጅሙ ባጠሩ አጥሩ በረጅም የሚቀናበትና እንደዚህ የሚጨነቁበት ወቅት አረ የአላህ ፍርድ መች ነው እያሉ ግራ እስኪገባቸው ድረስ የሚቃጠሉና እያንዳንዱ በላቡ የሚጠነቅበት ወቅት ነው ማለት። በዚህ አስቸጋሪና አደገኛ ወቅት ላይ ምን ይሆናሉ? አላህ ስብሓነሁ ወተዓላ ሰላት ይፈልጉ በማያገኙበት ቦታ ሰላት ይፈልግ የማይገኙበት ቦታ ላይ ከዛ ቦታ ላይ አላህ ምን ያደርጋቸዋል? ከጥላው ስር ያስቀምጣቸዋል ማለት ነው። ከጥላው ስር ያስቀምጣቸዋል። ስለዚህ ይህ አላህ ሱብሓነሁ ወተዓላ ለሚኖር ሲሰጠው ትልቅ ስጦታ ነው ማለት ነው። ለአላህ ብሎ መዋደድ፣ ለአላህ ብሎ መቀራረብ፣ ለአላህ ብሎ መዘያየት ትልቁ የሙእሚኖች ባህሪ ነው ማለት ነው። ትልቁ የሙእሚኖች ባህሪ ነው። እንዲሁም ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ምን ይላሉ? ኢነ ረጁለን ዛረ ፉላንን ፈቃለ፣ አንድ ሰውዬ አንድም ሌላ ሰው ወይም ደግሞ አንድ ወንድሙን ይዘይረዋል ወይም ደግሞ ይጠይቀዋል። ሄደ فقال لحاجة لك عنده استذنب حاجات لله بدي سلال لهن الذي يتجيك تبلو تتجيك قال لا أيضا لما قال لقرابة بينه وبينك بانتنا بس متاكل زندنا سلال لهن الذي يتجيك قال لا قال فبنعمة لك عنده أنت استذنب لك سلال له يعني لن يتجيك قال لا قال فهما هذا من بالنسبة لتجيرونا نتجيرون يتنا سحسه لتجيك سلال قال احبه في الله لا الله بيجي سلم ودونال ملائكه تلكونه من ينادرجو لو توجو يعني وندم اللي بيغير بني بالبسات الله سبحانه وتعالى ملائكه يلكنا ينتويه بزينت ملكو تياقون يقربلتال ማለት ከዛ በጨረሻ ላይ ታዲያ ለምን እንደው ሄደ የምትዘይረው ሲባል احبه في الله لا الله بيجي سلم ودونال قال فان الله ارسلني اليك الله سبحانه وتعالى ودان تلكونال اقدرك لأنه يحبك لحبك إياه أخبر يعني جان الله أن الله فإن الله أرسلني إليك أخبرك من دنقره الله سبحانه وتعالى لكينه لأنه يحبك الله أرسل من دن يوده لحبك إياه أسلم لالله بنفس لودك وقد أوجب لك الجنة لأنت الله سبحانه وتعالى جنة وسم الله جنة فرد الله بمن مكنت لالله ولالله بنفس لودك ሰውየው ለአላህ ብለህ ልትዘይረውና ልትጠይቀው በመሄድህ ምክንያት። እንግዲህ ይህ ለአላህ ብሎ መዋደድ የሚባለው ነገር ትልቅ ትርፍ እንዳለው፣ ለአላህ ብሎ መጠየቅ የሚባለው ነገር ትልቅ አጅር እንዳለው የሚያስረዳን ነው ማለት። ስለዚህ ለአላህ ብለን ልንዋደድ፣ ለአላህ ብለን ልንቀራረብ፣ ለአላህ ብለን ልንጠያየቅ እንደሚገባ ነው። ይህ እንግዲህ በኢስላም ውስጥ ትልቅ የተሰጠን ስጦታ ነው ማለት። ይህንን በማድረግ ብቻ ትልቅ ኒዕማ የምናገኝ መሆኑን ለአላህ ብሎ በመዋደድ ምክንያት የሚገኝ ትልቅ ስጦታ ነው ማለት። ይሄ ምንድነው መሰረቱ? የአላህ ውዴታ ስለሆነ አላህን በመውደድ ምክንያት ላይ የተመሰረተ ስለሆነ ነው ማለት። ታዲያ ማንኛውም ሰው በአላህ መንገድ የሚዋደደው ጓደኛ ሊኖረው ይገባል። ለአላህ ብሎ የሚቀርበው ለአላህ ብሎ የሚወደው ሙስሊም ወንድም ሊኖረው ይገባል ማለት። ታዲያ ለአላህ ብዬ ወደዋለሁ ብሎ አንዱን ዝም ብሎ ከአንዱ ጋር መላጠፍ ከአንዱ ጋር መገናኘትና ዝም ብሎ በማይሆን ነገር ላይ ለአላህ ብዬ ወድጃለሁ ብሎ የማይሆን ነገር ውስጥ መግባት የለበትም። ስለዚህም ዑለማዎች ለአንድን ሰው ጓደኛ አድርጎ ለመያዝ ስርዓቶች ሊኖሩት ይገባል። ያ ምንድን ነው ሲባል ወተርኩ ሀዚህ ልእኹዋ አንተኩነ ሊላሂ ወፊላ። የዚህ ውዴታ መሰረቱ ሸርፍ ሊሆን የሚገባው ዋናውና ትልቁ ሸርፍ ምንድን ነው? እሱ ለአላህ ብሎ መዋደድ መሆን አለበት። በአላህ መንገድ ላይ መሆን አለበት ውዴታው ማለት ነው። ለሀይቱ ተኽሉ ሊሰዋኢቢ ዱንያ ወአላኢቂሃ፣ የዱንያ ጉዳዮችን የዱንያ ጋር የሚያገናኛቸው ነገሮችን አልማድያ ብልኩል ጥቅማዊ የሆኑ ነገሮችን ሁሉ ባጠቃላይ ሙሉ ለሙሉ አርግፎ መጣል መቻል አለበት። ወየኩነ ልባኢቱ አለይሃ አልኢማኑ ቢላሂ ላ ገይሩሁ፣ አልኢማኑ ቢላሂ አዘ ወጀል ላ ገይሩሁ። ለዚህ ውዴታ የሚያነሳሳን ለዚህ መዋደድና መጠያየቅ መቀራረብ ያነሳሳው ነገር አልኢማን ቢላህ መሆን አለበት። በአላህ ኢማን ላይ የተመሰረተ እንጂ ሌላ መሆን የለበትም። ታዲያ ስርዓት አለው። ምን አይነት ጓደኛ ነው ሊኖረን የሚገባው? ምን አይነት ወዳጅ ነው ሊኖረን የሚገባው? የምንወደው ሰው የተቀመጠ አዳብ አለ ማለት ነው። ከነዛ አዳቦች ውስጥ ዑለማዎች ያስቀመጧቸዋሉ። እነዛን ለማየት እንሞክራለን። አንደኛ የምንይዘው ጓደኛ ምን መሆን አለበት? ሲባል አንደኛ አንየኩነ ዓቂለን፣ አስተዋይ ሊሆን ይገባል። አይምሮ ያለው ሊሆን ይገባል። لأنه لا خير في أخوة الأحمق وصحبته، من يهون انسو جل يهون انسو ودن يعدر قمياز منهم خير اللهم منهم ما استوى لما يكون من بلو من يهون نجر ጓደኛ ተደርጎ መያዝ የለበትም። አስተዋይ አርቆ የሚያስብ መሆን አለበት። አርቆ የሚያስብ ካልሆነ እጠቅማለሁ ብሎ ሊጎዳው ይችላል። ሲብከድ የበሩ ልአሕመቁ አልጃሂል የሀይቱ ዩሪዱ አን የንፋዕ ጓደኛዬ ነው የምወደው ሰው ነው ብሎ ሊጠቅመው እየፈለገ እጠቅማለሁ በሚል ሰበብ ሊጎዳው ይችላል ማለት ነው። እጠቅማለሁ በሚል ሰበብ ሊጎዳው ይችላል። ጓደኛው ጥሩ ሰው ካልሆነ ማለት ነው። ጓደኛው ጥሩ አላህን የሚፈራና እነዚህን ብልጥ የሆነ አስተዋይ የሆነ ሰው ካልሆነ ማለት ነው። ለዚህ ነው በምን ይነገራል ዛተ ታሪክ፣ አንድ ሰው ትልቅ ሸህ ነው ዒልም አለው፣ አንድ ሞኝ የሆነ ሰው ጓደኛ አድርጎ ይዞት፣ ከዛ በኋላ እቤቱ ሲገባ ሚስቱ ታስቸግሯለች፣ አዛ ታደርጓለች፣ አታከብረው። አንቺ ሴትዮ እኔ እኮ በጣም ትልቅ ሰው ነኝ መሐዲስ ነው እያሉ ያከብሩኛል ውጪ፣ ነገር ግን አንቺ እዚህ የምትንቅኝ ምናምን ይላታል። መጨረሻ አንድ ሰው ስለዚህ ሰው እንዲያስረዳው ነው፣ ስለ ራሱ ለሚስቱ እንዲያስረዳለት ያንን ጓደኛውን ይዞ ይመጣል። ጓደኛው ሞኝ ነው፣ ይዞት ይመጣና ስለ እኔ እስኪ ማንነት ውጭ ያለኝን ሰዎች ጋር ያለኝን ግንኙነት ንገራት እስኪ ነው። ከዛ ምን ይላል ያ ሰውዬ ሲናገር፣ ያው እሱ እኮ ሙሐዲስ ነው፣ ዓሊም ነው፣ እኛ የምናከብረው ነው። ምንም እንኳን መልክ የሚያስቀይም ቢሆንም ቁመቱ አጭር ቢሆንም ነው ጥሩ ሰው ባይሆንም እንኳን እዛ እኛ ጋር ሙሐዲስ ነው፣ በጣም የተከበረ ሰው ነው፣ ከዕልም ያስተምረናል እያለ ይነግራል። ሰውየው የባሰ በጣም ተናደደ። ምክንያቱም የፈለገው እሱ ሚስቱ ጋር ሄዶ ጥሩ ጥሩ ነገር ነግሮ እሷም እንድታከብረው ነበር። ምንም እንኳን መልክ የሚያስጠላ ቢሆንም አጭር የሆነ ሰው እንደው በዚህ በዚህ የተጠላ ቢሆንም እንኳን ዕልም አለው ምናምን እያለ አሁን ይህ ሰውዬ ምንድነው እሱ ጥሩ ጓደኛ አይደለም ማለት። እንደነዚህ አይነት ጓደኛ መሆን የለባቸውም። የሚመረጠው ጓደኛ ምን መሆን አለበት? አስተዋይ የሆነ ሰው፣ አርቆ አሳቢ የሆነ ሰው መሆን አለበት። ኸይርን ነገር አሁን ይህን ሰውዬ እጠቅመዋለሁ ብሎ ዞሮ ዞሮ ግን ምን አደረገ? ሰውዬውም ጎዳው ማለት ችግሩ እስከተተው። ስለዚህ የበለጠውን ከሚስቱ ጋር የበለጠ እያጥላላው ነው ሚስቱ ዘንድ ማለት። እንደነዚህ አይነት ነገሮች ሊኖሩ አይገባቸውም። ስለዚህ የምንመርጠው ጓደኛ ምን መሆን አለበት? አስተዋይ አርቆ አሳቢ ሊሆን ይገባዋል ማለት። ሌላው ሕስነል ኹሉቅ ያለው መሆን አለበት። ጥሩ ስነ ምግባር፣ ጥሩ ባህሪ ያለው መሆን አለበት። ለአላህ ብለን የምንወደው ለአላህ ብለን ጓደኛ አድርገን ወንድማችን የዲን ወንድማችን ለማድረግ ጥሩ ስነ ምግባር ያለው መሆን አለበት። የሚናገረው ንግግር ኸይር የሆነ ዲንን የሚያወራ ስለ አላህ የሚያወራ ስለ ሸሪዓ የሚያወራ በአላህ ፍራቻ ላይ የሚመክረን ጥሩ ስነ ምግባር ያለው ማለት ነው። ሕስነል ኹሉቅ ያለው መሆን አለበት። ሰይኡል አኽላቅ ከሆነ ስነ ምግባሩ መጥፎ ከሆነ ያው ነቢዩ ሰለላሁ ዐለይሂ ወሰለም ምንድን ያሉት በሐዲሳቸው እንደተናገሩት አልመርኡ አላ ዲኒ ኸሊሊሂ ፈልየንዙር አሐዱኩም ምን ይኻሊል፣ እያንዳንዱ ሰው በጓደኛው አመለካከት በጓደኛው እምነት ስር ነው የሚኖረው፣ በጓደኛው እምነት ስር ነው የሚኖረው። ስለዚህ አሉ ፈልየንዙር አሐዱኩም ምን ይኻሊል፣ ከነ እያንዳንዳችሁ ማንም ጓደኛ አድርጎ እንደሚይዝ ልታውቁ ይገባችኋል። መጀመሪያ ጓደኛ አድርጋችሁ ከመያዛችሁ በፊት ማን ነው ጓደኛ ሊሆንም የሚገባው ማወቅ አለባቸው ይላሉ ነቢ ስ ላ ሰለም። ስለዚህ ሌላው ሁለተኛው ያኔ ጓደኛ አድርገልን የምንስለው የምንችልበት ስርዓት ምንድነሱ ጥሩ ስነ ምግባር ያለው ሕስነል ኹሉቅ ያለው መሆን አለበት። ሰይኡል ኹሉቅ መጥፎ ስነ ምግባር ያለው ወይም ካነ ዓቂለን አስተዋይ ቢሆንም እንኳን ብልጥ ቢሆንም እንኳን ምን ሊሆን ይችላል? ፈቀድ ተግሊቡሁ ሻህወቱሁ ፍላጎቱ ሊያሸንፈው ይችላል። ስሜቱን በመከተል ፍላጎቱን በመከተል ጓደኛውን የሚያስቀይመውን ነገር ብዙ አስቀያሚ ነገሮች ሊሰራ ይችላል ማለት። ከዚህ ታዲያ ምን ይመጣል? ዞሮ ዞሮ በአላህ መንገድ መዋደዱ ቀርቶ ጥላቻ ሊመሰርት ነው ማለት ነው። ስለዚህ ጥሩ ስለ ምግባር